محمد وعلى آله وصحبه أجمعين. أما بعد، السلام عليكم ورحمة الله وبركاته. ወንድሞችና እህቶች እንደምን አመሻችሁ እንደምን ዋላችሁ? ለየት ያለ ሰላምታ ደግሞ ለወንድማችን ዙበይር 100 አንተ ነህ? ድምጽህ ግን ተቀየረብኝ እኮ። አራተኛው እንደፈልጋችሁት በሉት። አራተኛው ህግ ብንለውም ጥሩ ነው። በአራተኛው ህግ ነው የደረስነው ዛሬ ኢንሻአላህ። ተከታተሉት ባካችሁ፣ ይጥቅማችኋል። ምክንያቱም ቁልፍ ነው ይሄ። እንዲያውም እኔ አንድ ካሴት አለኝ የሁለት አንድ አልቡም በሁለት ካሴት ነው። ያንዳንዱ ካሴት አንድ ሰዓት ተኩል 3 ሰዓት ማለት ነው። ሁለቱም ተበትነዋል፣ በመላው ዓለም ተበትነዋል። ባለፈው አመት ማለት ነው ቁልፍ ቤነ የሰማሁት። ካሴቱ ራሱ ምን ይላል? ቁልፍ መፍታህ ይላል። ምንድነው መፍታህ? ውስጥ ስትገባ ወነት መፍታህ ነው ትላለህ። ምክንያቱም አሉ የተባሉ በእስልምና ህግና ደንብ አጠር አጠር አጠር ያለ በቃ አንገት የሆኑ ነገር ናቸው እነሱ። እዛ በሶስት ሰዓት ዘረዘርኳቸው ማለት ነው። አንድ ህግ ድወስትና ከዛ በኋላ ጠቅላላ በዲናችን ያለ በጣም ያስቸግርህ ነገር በዛ ነው የምትፈታው። ስለዚህ አሁን የጀመርነው ቃዒዳ ይላል። ሶስተኛው ጨርሰናል። ዛሬ ወደ አራተኛ እንሄዳለን። እሺ፣ አራተኛው ምን ይላል? አልአስል ይላል። አልአስል አልኢባሃ፣ አልአስል ፊል ዓዳት አልኢባሃ፣ ወልአስል ፊል ዒባዳት አልመንዕ። ጠብዓን በአረብኛ ቶሎ አይገባችሁም፣ ግን እኔ በጣም ዝርዝር አድርጌ እንትን ስለው እዛ ጊዜ ነው የሚገባችሁ ኢንሻአላህ። እና ምሰሰው ምን ይላል ወይም መሰረቱ ህግ ምን ይላል? الأصل في العادات الإباحة والأصل في العبادات المنع. نعم يتسمى ما نو وندمج سمع الله شو هذا اللب إيشي كويستي إخنو بباهل يتجنب نجر كل العادات مباح. ايش معنى مباح؟ يتفقد انه تقلالا بعالم ياللي يالو باهلوچ بمسرتاچو يتفقدو ناتچو التكلكلو. كل العادات مباحه الا ما حرمه الشرع. ان شرعاتن متو يهكلكل نو يالو كالهونه بستقر تقلالا يغبص باهل يايتوبيا باهل የሳውዲ ባህል የፈለገውን አገር ባህል አምጥተህ ባህሉ የተከለከለ አይደለም። እሺ፣ ኢላ ዲናችን መጥቶ ይህ ክልክል ነው ካላለ በስተቀር ከአባቶቻችን ከአያቶቻችን የቆየ ባህል። ተመልከቱ፣ ባህል ነው ምለው ዲን አላልኩም። እና ባህሉ ያልተከለከለና ሐላል ነገር ነው አሉ። كل العادات مباحة إلا ما حرمها الشرع. ولتنيا وكل العبادات ممنوعة إلا ما شرعها الله سبحانه وتعالى. بس وان صار دمو كل عبادة يتبالو نقر كل نو الله إنا نبي ولتم كل أدقوتنا يهدين نو كلالوت عبادات بمولو كل نو عادات بمولو يتفقدنو شرع متو كالكلكلو عبادات دمو هلو يتكلكلنو شرع متو يعني ايه نغري هون الكلاله اسكزي درس ما نو يغبا وندموچ مخناتوم يچن نغر كالغبان يعني بنقتل انشلم انا كل العبادات مباحه تقلالا باهلوچ بعالم يالو باهلوچ اندالو يتفقدو ناتشو ግን ሸርዓችን ይመጣና ላይህ ክልክል ነው ይህ ክልክል ነው ይህ ክልክል ነው ይላል። ለነዛ ባህሎች ክልክል ነው ያላቸው እንደ ተከለከሉና ቃልን እንከለከላለን። ለነዛ ዲናችን ዝም ብሎ ያልጠቀሳቸው ደግሞ እንዳሉ ባህሎች ይሆናሉ ማለት ነው። እሺ፣ ወደ ዒባዳ ስንመጣ ግን ኩለል ዒባዳት መምኑዓ አይ ዒባዳ ሆነ ብለህ የምታደርገው ዒባዳ የለም። አላህ ስብሓነ ወተዓላ በቁርአኑ ወይም ነቢያችን በሐዲታቸው ይህ ሸርዕ ነው ብለው ካላጸደቁት ማለት ነው። ኸላስ ጠይብ። ፈኢዛ ረአይና አይ ዓዳ፣ እስቲ ማንኛውም ባህል ብናይ፣ ኢዛ ነሃ አንሃ ሸርዕ፣ ይህ ባህል አላህ ስብሓነ ወተዓላ ክልክል ነው ካለ፣ ፈህየ መምኑዓ። ወኢዛ ሰከተ አንሃ፣ ሰከትና ዝም ካለ ደግሞ ሸርዑ እንደ ባህል ሆኖ ይሄዳል። መንከር ነው መምኑዕ ነው ምናምን ብለን ሰው አናስቸግርም፣ ምክንያቱም ሸርዑ አልተቃወመውም ማለት ነው። ጠይብ። ወኩል ልዒባዳት በሱ አንጻር ደግሞ ዒባዳ የተባለው ልዩነት ምንድን ነው? ዓዳት ምንድን ነው? ዒባዳት ምንድን ነው? መጀመሪያ ለይተን እናውቅ። ዓዳት ሰው ልጅ የደነገገው እንትኑ ያኒ ድርጊትና ባህል ነው። የሰው ልጅ ሰው ሰራሽ ነው። አማ ዒባዳ ቢማዕና አለቲ የተቀረቡ ቢሃ ኢለላህ፣ ለአላህ ብለህ የምታደርገው ወተርጁ ሰዋብ፣ አጅር ፍለጋ የምታደርገው ይህ ከሆነ ላቡድ አን ተኩነ ሳቢተቱን ፊ ሸርዒ ሙሐመድን ሰለላሁ ዐለይሂ ወሰለም። ዒባዳ በቁርአንና በሱና ያልተረጋገጠለት ዒባዳ ሊሆን አይችልም። ካደረከውም አጅር የለህም፣ እንዲያውም ተመክረህ ዝም ብለህ ካደረከውም እንዲያውም ዘንብ አለህ፣ ወንጀል ነው። ስለዚህ ዒባዳና ዓዳ በጣም የተለያዩ ናቸው። ጠይብ። ወሊዛሊከ ሁናከ ቃዒዳ፣ ከዚህ አሁን ያልኩት ምሰሶ ወይም መሰረት ሌላ አይነት ህግ ከዚህ የወጣ ነገር አለ። ምን ይላል? ወህየ አነ ሳሒበ ልቢድዓ ሁወ አልሙጣለብ አን ያእቲ ቢደሊል ሊዒባደትህ ትልክ። አንድ ቢድዓ የሚያደርግ ሰው ካለ ያኒ በሱናችን የሌለ በቁርአናችን የሌለ አንድ ዒባዳ ሲያደርግ ከታየ አንድ ሰው አንተ ነህ ምንድን ነው የምታረገው ለዚህ ማስረጃ ለው አንተ ነህ ደሊል አምጣ የምትለው እንጂ ባለ ቢድዓው አይደለም። ይህ ትልቅ ምሰሶ ነው ወንድሞች። ብዙ አትፍሸቁ ቋት እናደዱ ከሳሂበል ቢድዓ ስትነጋገሩ እና ምንድነው የምትለው ይህ ነገር ዒባዳ ነው ወይስ ዓዳ ነው ትለዋለ። ይህ ዒባዳ ነው አጅር ፈልጋለሁ ይልሃል። ጠይብ፣ ይህ በዲናችን እኮ የለም እና በዲናችን እንዳለ ምን ደሊል አለ የምትለው አንተ ነው እንጂ እሱ ይህችን ዒባዳ ምክንያቱም እሱ ነው አዲስ ነገር ይጠየቃል። እሺ ጠይብ። ወላኪን ዓዳ ተዓለቁ ቢልዒባዳ ሁወ የስአሉከ አን ደሊል ኢዛ አንከርተ ዓለይ። ባለ ባህል ግን እሱ ነው የሚጠይቅህ። ይህ ባህል የማደርገው ክልክል መሆኑን ማስረጃ አምጣልኝ ብሎ የሚጠይቅህ እሱ ነው እንጂ አንተ አይደለህም። እስካሁን ድረስ የተባለው መጀመሪያ መጣራት ስላለበት ወንድሜ አቡ አኒስ፣ ዙበይር፣ አመቱላህ፣ ሌሎቹም ካላችሁ ይህችን ነገር ድገመዋትና በእናንተ አማርኛ ከዛ ልንቀጥል ነው። አሁን ሶስት ነገር ነው የተናገርኩት። ብትንትን አድርጎ ዝርዝር አድርጎ የሚናገር ከእናንተ አንድ ፈልጋለሁ። ማይክ ውሰዱ ኢንሻአላህ። ኦኬ፣ እጃችሁን አውጡ እስቲ። አሁን ያልኩት ምክንያቱም መሰረት ነው። እስካሁን ድረስ ካልገባችሁ ለመቀጠል አልችልም። ማን ነው እስካሁን ድረስ ያልኩት በአማርኛ ሊነግረን የሚችል? ኦኬ፣ ኡሙ ሲሃም ማሻ አላህ፣ ማይክ ፍሪ። እንግዲህ የባህል ነገር በሙሉ የተፈቀደ ነው። ማለትም ባህል በባህልኛ የምንሰራቸው ነገሮች በሙሉ ይፈቀዱልናል። ኢላ ምን ሲሆን ነው? አላህ ሱብሓነሁ ወተዓላ እና ረሱል አለይሂ ሰላቱ ወሰላም የነገሩን ይሄ ክልክል ነው ይሄ ክልክል ነው ያሉት ነገር ካለበት በሸርዕ ማለት ነው፣ ያንን ባህሉን እንተዋዋለን። ነገር ግን ዒባዳ ሲሆን እኛ ከራሳችን ምንም የምንጨምርበት የምንቀንስበት ነገር የለም። الله سبحانه وتعالى بقرآنه يا أنتن على اللين بمولو يجلس اللين بمولو أن رسول عليه الصلاة والسلام بحديثاته يجلس اللين أن يسرط بمولو أنك أنت مسرات بتشان على اللبن كذاري لا مجمر ما كان نسان شلن مصاري لمستد عن صلاة أرات ركاة هنون ሁለት ረካ አርገን መስገድ አንችልም ይሄ እንግዲህ ረሱል አላህ Subhanahu Wa Ta'ala እና ረሱል ካሉን ውጪ መስራት አንችልም ሌላው ደግሞ እሺ ሌላው አሁን አዳ ሲሆን አንድ ሰው አዳ የባህል ነገር ሲሰራ አንድ ሰው ተዋትስራ ሲለው ምንድነው የሚለው ለምንድነው ማልሰራው ምንድነው ሪዝኑ ደሊል አምጣ ብሎ ይጠይቃል ነገር ግን ለምን ይኮራል ማለት ነው ከልቡ ያ ነገር ደሊል ያስፈልጋል ብሎ ነገር ግን ቢድዓ የሚሰራ ሰው በኢባዳ ላይ የሚጨምር ሰው ወይም የሚቀንስ ሰው ደሊል አምጡ ብሎ አይጠይቅም ራሱ አይጠይቅም ያ አትስራ የሚለው ሰው ነው ደሊሉ ይሄ ነው ብሎ የሚያስረዳው እንጂ እስኪ አምጣልኝ አይደለም አይልም ለምን ራሱ ስለጨመረበት በራሱ ያንን ነገር ስለሚጨመረበት ለምሳሌ ያሲን የሚቀሩ ሰዎች መውሊድ የሚያረጉ ሰዎች አይጠይቁም ደሊሉን ዝም ብለው ነው የሚሰሩት የሚጠይቁት ደሊሉን አታድርጉ የሚሏቸው ሰዎች ናቸው ይሄን ይመስላል እንግዲህ والله اعلم የገባኝ ይሄን ያክል ነው ጀዛኩም الله خير እሺ በጣም ቆንጆ ነው እሱ ነው እንግዲህ ባጭሩ አዳና ኢባዳ አለ ሁለቱም የተለያዩ ናቸው አዳ ሰው ሰራሽ ነው ኢባዳ አላህ የሰራው ህግና ደንብ ነው ይሄን መጀመሪያ እናቃለን በነገራችን ዛሬ አቡ አንስ የለም ምክንያቱም ተሳፍሮ ትንሽ እንትን አለው ነግሮኝ ነበር አመቱላህ አለሽ አንዳንድ ስጭኝ اخي في الله دمو كليله بتطرطرو دسيل نبر امته الله الله علش لا الشيء انجدي عاده سو يسراو اباتوچاچن ينبرو نغر نو سلازي انداله فقود يهونال يفقدال ديناچن لم يطرو علم كاله حرام يهونال معناتنو ኢባዳ ግን ልክ በሱ አንጻር ነው ከነጭራሱ በመሰረቱ ኢባዳ አይፈቀድም የሚፈቅደው አላህ ነው ይሄን አርጉ ይሄን አታርጉ የሚለው አላህ ብቻ ነው እንላለን طيب አሁን ንቀጥልና ምን እንላለን نقول صاحب العاده التي لا تتعلق بالعباده هو يسالك عن الدليل اما صاحب العباده لابد أن تسأله عن الدليل مثلا رجل لبس لباس باكستاني عند إثيوبياوينو يا باكستان لبس لبسه السنة ميستو يا باكستان لبس لبسه طيب باكستاني مقبات شو بمولو يا باكستان مقبارغو يبلالو يا إثيوبيا منم آيت مقبية الله شو مقبات شو متتات شو لبسات شو تقلالا يا باكستانو وينشط في عادات باكستانية بهلاتشو بمولو يتوبيا بهل أنت نقري اللاتشو تقلال لا يباكستان بهل أرقو يهدالو طيب النسو يتوبيا أنتشو بالنامست نقول ليس لك حق أن تسأله أنت يتوبياوي يهونكو كناتي زوه ويمدمو أن نقري زوه لتتأيكو من مبتيا لهم لمن دزي تارقال له لمن يهكو باقى ነገራችን በህል አይደለም ለማለት አይቻለም الا اذا عندك دليل شرعي كشرعي دليل قال ይህ በእስልምና አይፈቀድም ይህ በእስልምና حرام ነው ለማለት ብቻ ነው መብት ያለህ እንጂ ይሄን በህል እኮ አይፈቀድም ለማለት አይቻለም ተግባባን ወንድሞች لانه عاده عباده አይደለም عاده بعاده ደሞ አንድ ሰው የፈለገው ነው የሚያረጋው የፈለገው ነጻ ነው بعادات يفلقون يا رجال الا ان يكون حرام طيب وهذا رجل مثلا يدمو عند هون يعاده نجر تكبابتنا علم የፓኪስታን ባህል የፓኪስታን ምግብ የፓኪስታን መጠጥ የፓኪስታን ልብስ ለብሶ እንደዚህ ቢወዛወዝ እንደዚህ አንተ ምንም አይነት ነገር ልትለው አትችልም ብለና ወደ ኢባዳ እንምጣ አንዱ መጣና ሰላት ከሰገደ በኋላ 40 ጊዜ ሱብሃንአላህ ሱብሃንአላህ ይላል 40 ጊዜ አልহামዱሊላህ አልহামዱሊላህ ይላል ወ 40 ጊዜ ደሞ አላሁ አክበር አላሁ አክበር ይላል ተክላላ 120 ሆኖ هذا كل دبر الصلاه كصلاه بحالا እንደዚህ ይላል طيب هناك هنا لك الحق ان تساله አሁን መፍታለህ እንድትጠይቀው ምክንያቱም ነቢያችን ሰለላም የደነገጉትና መስርተውት ይሄዱ ምንድነው 33 33 33 ሰውየው 40 40 አደረገው አሁን አንተ ነው የምትጠይቀው እሱ አይደለም 40 እንዳልሆነ መስርጃን ጣልኝ የሚለው እሱ አይደለም 33 ነው አይደለም እሱ 40 40 አደረገው አንተ ከየት አመጣው ዒባዳ ብለህ ትጠይቀዋለህ ምክንያቱም የሌለ ነገር ስላደረገ ምክንያቱም ዒባዳ ነው ብሎ አጅር ፈላጊ ነው እሱ ስለዚህ አንተ ትጠይቀዋለህ ለምንድነው 40 40 ብለህ ትጠይቀዋለህ መታረም አለበት አለበዚያ ይህ አላህ ፊቱ ላይ ነው የሚጠለው ይህ ተስቢህ ተህሊል ያደረገው በተለይ በተለይ ከሰላት በኋላ ያለው الاذكار الراتبه لك كصلاه በኋላ ያለችው ከሰላት ጠጋ ብላ ያለችው اذكار በሙሉ የሰላት ክፍል ነው ስለዚህ ዒባዳ ሲባል አንተ እጅ ያስገብተህ አዲስ ነገር ለማድረግ አይፈቀድም አዳ ከተባለ ግን የፈለከውን ነገር አርግ ላኪን ቁርአንና ሱና መጥተው ይህ ክልክል ነው ይህ ክልክል ነው ካለ ለምሳሌ አንድ ሰው ኢንሻአላህ ማድረብ በትግርኛ ጥብቆ ይባላል እጀ ጠባብ ይባላል ከዛ ጭራ ይይዛል ከዛ ቆብ ያደርጋል ከዛ መስቀል ይይዛል ከዛ በኋላ ደግሞ አላ አይደለም ለክርስቲያን ብቻ የተባለው ልብስ አለ እሱ ለብሶ በቃ ሲዞርና ወደ መስጂድ ሲገባ ሲወጣ ታይዋለ እዚህ ላይ ቆም ትለዋለ ምንድነው ትለዋለ ባህላችን ነው ልክ ነው ባህል ነው ግን አላህ ከልክሎታል መጀመሪያ ሱሪው በጣም ጠባብ ነው ደሞ የክርስቲያን እንትን ነው ለክርስቲያን ተብሎ የተሰፋ ነገር ነው ሁለተኛ ይህ ጭራ ያስከውና መስቀል ያስከው የክርስቲያን ነው ለነሱ የተባለ ነውና تشبه بالكفار حرام ስለዚህ ጠቅላል ላይ ለበስከውና እሺ ስለዚህ ባህል ለብቻው ነው ለምሳሌ አንድ ሰው መርሴደስ አርጎ ይሄዳል መርሴደስ ያኒ 2012 አዲስ መርሴደስ አውጥቶ ሲሄዳል አንተ መተ ነቢያችን መርሴደስ አልነበራቸውም ልትለው ትችላለህ አትለውም የዓዳ ነው ፍላጎት ነው ተፈጥሮ ነው ግን በቁርአንና በሱና አግኝተ መርሴደስ ወይም መኪና መንዳት ክልክል ነው ካገኘህ ግን ትጠይቀዋለህ خلاص اذا نقول كل شيء من العادات مباح مشروع يعني مش مشروع مباح يفقدال الا ما حرمه او منعه الشرع وكل العبادات ممنوعه اصلا ممنوعه الا ما شرعها الله ورسوله صلى الله عليه وسلم تكبابان بزي بزي بزو سرا لمسرات تشلاله بزو بهوته لاي አዳ ምንድነው ለምሳሌ በአገራችን ያሉ አዳዎች አሉ ብዙ አዳ ለምሳሌ እኔ አንድ ልጥቀስላችሁ እኔ ለማግባት ከፈለኩ ምንድነው ማረገው ወደ ቤተሰቦቹ አሄዳለሁ ልጃችሁን እፈልጋታለሁ እላቸዋለሁ እሺ እንግዲህ ካንተ የበለጠ ማን ልናገኝ ነውና እንሰጣሃለንና ቤተሰብ ይዘህ ቀረብ ይሉኛል አጎቴ አጎቴ ልጅ አክስቴ አክስቴ ልጅ ምናምን በየ ሄድና እሺ ስጡኝ ላቸዋለሁ እሺ ሰጥተናል ይሉኛል ከዛ በኋላ የሚደረግ ባህል አለ ለምሳሌ በኢትዮጵያ በየ ጎሳው በተሄድ የራሳቸው ባህል አለ ምክንያቱም ያኒ ይህ እንደ ባህል ነው የሚሄደው ሙሽሪቷ አግብታ አቅድ ተደርጎ ወደ ባልዋ ቤት እስከምትመጣ ያለው ባህሎች በሙሉ በየጎሳው ያለው የተፈቀደ ነው እንዳለ የተፈቀደ ነው ላኪን ከቁርአንና ከሱና አምጥተህ ይህ ክልክል ነው የምትለው ካለ በላቸው ግን ደሊል እንዲኖር ያስፈልጋል በእጅህ ማስረጃ እንዲኖር ያስፈልጋል ተግባባን ወንድሞች እሺ አሁን ወደ አምስተኛው ቃዒዳ እንሄዳለን አምስተኛው ምሰሶ ወይም ህግ ምን ይላል ለእጅቲሃደ ፊ መውሪድ النص ይላል يعني ከቁርአንና ከሱና አንድ ማስረጃ ካለ የዓለሙ ወይ ዑለማዎቹ ጥረትና አስተያየት መስጠት አይፈቀድም لا اجتهاد مع النص او في مورد النص نص مالت من دنو كقران قلت يهونو هج كالي مسرجا كالي تمريا كالي علماش متو اجتهاد ليارغو ويم دمو طرت ارغو يراساتشو هجنا دم بمسفر ايفقدم يفلغون عالم يهود كقران عند ايا كالي كسنه حديث كالي عالم متو لا اندزي الشلال اندزي كو اني اندزي مسلنيال بلو يراسو حق لما انت لما رق ايتشلم يقول فلا يجتهد في حكم مساله فقهيه وقد ورد في الكتاب او السنه نص عليها مثال ذلك ان مثال استاجو مننياوم حق مثاله كالتتكسلت ايغباچو شيء مثال استاجو عدم صحه الاجتهاد في عدد الصلوات او الركعات الله سبحانه وتعالى نبياتي صلى الله عليه وسلم نبي هو نو كتلاكو جمرو شي 433 عامت صلاتوچو 5 صلاتوچو اندالو ناتشو صلاه الفجر ركعتين نو صلاه الظهر 4 نو صلاه العصر 4 نو صلاه المغرب 3 نو صلاه العشاء 4 نو يفلغوتن علماوي تسبسبو صلاه المغرب ارات نادرغو بيلو ايتشالم مكنياتهم نص من دنو بقرانو بسناو የተረጋገጠና የጸደቀ ነገር ስለሆነ የዑለማዎቹ አስተያየትና ጥረት አይቀበልም ይሄ ነገር አሁንስ ገባችሁ ለምሳሌ عدم صحه الاجتهاد في حرمه الخمر خمر መጠጥ አስካሪ መጠጥ 433 ዓመት ሆነዋል በቁርአን حرام ነው ተብለዋል በሱናም حرام ተብለዋል اهون عنده عالم ويم ثلاثه عالموچ تسبسبو من اللبت يعني عند برچقو بቻ بنفقدላቸው يميل ነገር እንኳን عند برچقو عند مانكيام فيت لمالت يعني يميفقد عالم لينور ايتشلم يعني بيموكرم تقباينت يلو لان النص نص من مالتنا وندموچ نص يميلو ነገር حفظوت لان النص يعني مسرجاو حقو دمبو ممرياو من يلال خمر حرام نو يلال ازي لاي 99 شي علماء تشسبسبو ان قيرو بيلو ايتشلو مثال ليلا ربا يعني ارطا مبلات ارى اند زمنو كونو اهون 21st century نو يالنو سلازي عالم بمولوكو على ربا لنقساقس ايتشلمنا اناشاشلو لمالت يا عالم علماء تسبسبوا لمقير ايتشلوم لان النص في القران والسنه طيب قمار اندزي زنا اندزي زنا حسنه زنا تنش قزقز يا له زنا لا ادلم اسو لمن انفقدلاتشو بنغراچن قزقز يا له زنا له شيخ ابراهيم كو عندان دغزي يمياماتاتشو قالاتوچ كو ابد ناتشو قزقز يا له زنا انديت نو است نغروي الله اند قزقز يا له زنا زينا نو سلازي عنده متو بقى تنش زينان حسنه يعني اندزي بدع حسنه اندميلوت زينان حسنه بلو بيشاشلوت ايتشلو سحر يا سحر دومو لك اندزي مكنياتهم اندزي بتام تلالق نغروش بالقران يترغاغطلاچونا يصدق نغر الله بعرشه هونو يدنغغو حق يعني اجتهاد ايقبلم سلازي حقو من يلال لا اجتهاد في مورد النص نس كورده ويمكاله ماننياوم عالم اجتهاد ارغو يراسو حق لماوطات ايتشلم طيب مثلا معنى عدم صحه الاجتهاد يعني اجتهاد اي بقى مالت لو راى ان الزينه مثلا يحل مهما كان المجتهد لا يقبل منه شيء. يعني استي انت نارغبا كاتشو تلالك مفتيوش كلبنان كسوريا كمصر كسعود عربية ككويت بمول تسبسبو من اللبت زيناكو اهونكو بك يعني اوروبايان لزينا بزو ملكنا بزو كرصنو يسطوت انيا خفيف يهونو زينا لمنا نفكر نبيلو لا نلوالتشوالن. طيب لمثالي نبياتشن صلى الله عليه وسلم من يلالو نص يا نبياتشن نص تملكتو انقدي يا نبياتشن لا اسكي يوم القيامه يمايك اير هج منالو كل بدعه ضلاله كل مالت خلاص سيركل بسيركل وسط جبتوال معناتنو ماننياوم بدعه طفات نوالو وكل ضلاله في النار كل طفات دمو قطات علبت شي كل بدعه ضلاله ይህ ነስ ይባላል ተግባባን ወንድሞች طيب አሁን ሰዎች መጥቶና ያኺ كل بدعه ضلاله ብለን ከዘጋ ነው ሰው በጣም ይጨነቃልና አንዳንድ ለምሳሌ مولد النبي ማረግ ምን አለበት የነቢያችን ትዝታ እኮ ነው ደሞ የሚታረዱ 10 በሬዎች እኮ ፍቁራ እኮ ነው የሚበሉ የሚበሉት ሁለተኛ ደግሞ ተሰብስበን የነቢያችን ትልቅነትና መድህና ሙገሳ ኮ ነው እናረገው እስቲ አምጡልኝ ከዚህ መጥፎ ነገር አለ የሚባል ምንድነው ቢድዓዎች እኮ صاحب البدعة ሲከራከር እኮ ያሳመናል እኮ እኔ አሁን صاحب البدعة መሆነን እስቲ صاحب البدعة ሆኜ ልከራከራችሁ እሺ እኔ አሁን ባለ بدعة ነኝ ወንድሞች እላቸዋለሁ ናም አንተ ለሃለሁ ልጅ ስትወልድ ልጅ ስትወልድ ሚስቴኮ ወንድ ልጅ ወለደች አብዱራህማን ብለነዋል ለማቴ ለናቴ ፋጥማ ነገሩት ለማማ ለሐጅፉ ሙስጠፋ ነገሩት እገሌ ነገሩት በጥሩም ባርጋቹ አዋጅ አርጉት እንደዚህ እንደዚህ ተላላ አይደለም ከዛ ሁለት በግ ደሞ ታርዳለ ሰዎች ጠራለት እንደገና ሃፒ በርዝዴይ ፎር ዩ ያልከ ደሞ ሻማት ትትላለ ያኒ አዱንያ በጠበጥቀት አዱንያ ለምን ልጅ ስለተወለደ طيب ነቢያችን ያህሉ የተወለደበት ቀን አታከብሩ ምን አይነት መናጤና አንተ ለምን ደሞ ምን አለበት በእንትኑ የነቢያችን ቀን የተወለዱበት ብናከብርና 10 በሬ አርደን ፍቆራዎቹ በሙሉ ጠርተን ብናበላ ብናጠጣ እንደገና ነቢያችን ትልቅ ናቸው ትልቅነታቸውና ጥሩ ድርጊታቸው ብንገልጽና በመንዙማ አርገን በግጥም አርገን ብናንጎረጉረው ምን አለበት መልሱልኝ እንግዲህ እኔ صاحب بدعة እኮ ነኝ ነው የبدعة ሰው ሆኜ ነው ከራከራችሁ ያሳምናሉ እንደዚህ ላኪን ምን ላለን ከቁርአንና ከሐዲስ دليل አምጣ በዚህ ነው ምንዘጋው ብዙ አትጨቃጨቁ ከصاحب البدعة ብዙ መጨቃጨቅ አያስፈልግም እሺ አንተ ያልከው ሁሉ ተቀበለናል ላኪን ማንኛውም ዒባዳ እኮ በቁርአንና በሱና ካልተገኘ ባስተያየት ወይም በእጅtihad የሚሆን ይብለው ለምሳሌ ነቢያችን ሰለላሁ ዐለይሂ ወሰለም በብዙ ሐዲሶችና በተለይ አንድ ሐዲስ አለ ላ ኒካህ ቢዱኒ ወልይ አምራሉ መን ተዘወጀት امراه بدون ولي አምራሉ ነቢያችን فانه زنا ሶስት ጊዜ እንትላሉ አሁን ወልይ አምር ትልቁ የጋብቻ መሰሶና አለሱ ምንም አይነት ኒካህ እንደማይታሰር ነቢያችን ገልጾ ሄዱ ሙተዋል አሁን ነቢያችን ሙተዋል ህጉ ተተወሄዱ ኮ እንዴት መሰለ ለምሳሌ አባቷ አለ ግን በጣም የሚያኮርፈው ሰው ነው አባቷ አለ ደሞ እሷ አሁን አባቷ እስከምትፈልግ ምናምን ያኒ ከዚህ ወደዚህና ከመወደቅ ለምን ዝም ብላ በቃ ቃዲው ራሱ ወይም ደሞ አንድ ዘመድ ካገኘች ለምን ዝም ብላ ንካህ ታስረም ይላሉ لا انلاچوالن لان النص يقول لا نكاح بدون ولي امر الله اكبر والله ديناچنكو لك ستاند ستيل كونو بقى يتنكره انتن نو يسو بدمو يمسرتو هو خالق السماوات وخالق الأرض وخالق الكون حكيم عليم هونو جيتا السوء يدنقق هونو سلازي من نلالن على ولي أمر كحلن بلن زقت بكا. طيب اجتهاد النارق تنش النشاش لو ما في ليلا مثال الاستاتشو لمثال صوص بصوص تجزي ومصوص تجزي تتقلق اجسد سماينا مريت بتطبقوا ودبال والو مملسات تشلم يهن نجر كفلجج ليلا سو اغبو توات اندغنا صفاتات ودبال والو مملس يشلالج سلازي صوص بل نبياتشني أغوتا تشوليد أغبو نو لمسالي أسرام مست إياكي أزغا جالله إن شاء الله يتفسيرم راسو بل لفو سامن تالت إياكم أهون قن يولدتم سامن تت إياكي سنيو إتأيك الله إشي ودس الدستنيو مساسون نهيد يقول اليقين لا يزول بالشك هجنو انداوم لانته بتام طينا يمسطهنا افويتا يمسط بتلك هجنو هي نجر تمام مندنو ميلو اليقين لا يزول بالشك ارغطنيا يهون كون نجر بترطاري اي اي اي فرسم يترغاغط كبت نجر بتر طاري ايفرسم انديت لمثالي عنده من هلال وضوء الله ويس يلنيم زور لمسجد يفلقال ادلم اهون وضوء الله ويم يلنيم يلال يتطرانو ادلم دي شك يبالالي نا نتايقوا لنيا مجمريا كبيت ستوطا وضوء ادرغه ني وطاهو ويس على وضوء ني وطاهو نلوالن لا كبيت سوط اما وضو ارغي ني وطاحو يهرغطنيا نو ادلم اهون ترطاري يالو مندنو وضو اي فرسوال الفرسم يميل ترطاري بوتا نسطو مكنياتوم يقين ارغطنيا هونو وضو اندادرغه نو وضوون مفرسون على مفرسو جن ترطاري نو ترطاريو بقى بتنن قرفن انطلوالن ارغطنياو نغر نو يمنتقمبت اذا منلوالن كبيت ستوطا وضو ادرك او خلاص وضو ستافرس يتاوقال ايتاوقني جن ني انجا بقى اندزي اندزي اندزي اندزي كتراطري اتتراطر اصلو اوريجينالو بيزيكو انت وضو ارغه ني وطاونا ارغطنيا هوني ارغطنيا هون بترطاري يعني ارغطنيا هونو نغر ايفرسم كويس طيب بسو انصار دمو والعكس صحيح بسو انصار دمو تككل نو انديت وضو الله يلني ميلال كزان طيقوالن كبيت ستوطا وضو ارغه ني وطاهو لال رودو ما لا دركم طيب كيتين طهدو كبيت ستوطا وضو كالا درك انغدي الله يلني متلو كيت يمطا كسماي الورد له تفلغال وضو يله منجي مكنياتوم ارغطنيا هونو مسرت يالو وضو على دركم اهون انديت وضو الله يلني ممتلو سلازي العكس صحيح معنات مندنو وضو على دركم كبيت سوطا سل ارغطنياو مندنو وضو يلهم عندنياو جن وضو ارغني وطاحو جن اتطراطرالو لا ارغطنيا وضو الله بتطراطرم ارتم ترطا مترطر يا مشك يميبلو نجر وده انتن طالو እዚህ ላይ ቦታ የለው ስለዚህ ወደ መሰሰው እንመለስ አልየቂን እርግጠኛ ሆንከው ይሆንኩበት ነገር ላ የዙል አይቀረፍም ወይም ደሞ አይ ያኒ አንለቀው ያኒ አይፈርስም በሸክ በጥርጣሬ የሚፈርስ እርግጠኛ ነገር የለም ሌላ ምሳሌ ልስጣችሁ እኔ አሁን ሙእሚን ነኝ ወይስ ካፍር ነኝ ትላለህ እንደዚህ ቆያሰኛል አንዳንድ ጊዜ ስለ ኢማን በደንብ አርጎ ሲነግሩ እኔ አሁን አንዳንድ ጊዜ ተራጥራለሁ እንደዚህ እንደዚህ አሁን ሙእሚን ነኝ ወይስ ምንድን ነኝ ትላለህ ምን ላለን هل انت يعني بمسرته لا اله الا الله محمد رسول الله بلا امنهل او ثم امن يالله متى بمتى سلام كونني طيب من اتطرطره انت يمتطرطربت نجر بمولو قرفه طالو الاصل يعني مسرته انت مؤمنه يمتطرطر يمبالو نجر مسرتن افرسم ارغطنياو نجر يهونون افرسم انلال طيب ليلى مسالي انت متاكد ان فلان اعطاك مال عند سو 10000 و 5000 بر امانه بلو عند سته 100 ب 100 ترغاغطاله كني قالاتشو لمسالك 10 امت بفيت نو ك 15 امت بفيت نو 5000 ريال و دولار يح امانه نو كانت اسقمطلني بلو عند سته ምንም ጥርጣሬ የለህም لكن شك يدرهل هل اعطيته ام لا لم اعطيه ان جنزبو ملس كلت الملس كلتم كن على علاقم اطرطرالهو تلاله ይህ ጥርጣሬ ቦታ የለው ምክንያቱም اصله مسرته عند تركبك تامناله عند ملسكو كن بطرጣሬ سلاله انت 5000 ብር ካንተ ጋር ያለው ለባለቤቱ እንድትመልሰው ጠይቡ ኮፈራለሁ አሰጥቸው እንዳልሆን እኮ ማስረጃ አምጣልን እርግጠኛ ነገር አምጣልን እንደሰጠው እንጂ ስለዚህ እንደሰጠው እርግጠኛ አይደለም እንደወሰድክ ግን እርግጠኛ ነህ እኛ በእርግጠኛ ነገር ነው ምን ፈርደውና 5000 ብር መልስለት እንለዋለን لان اليقين لا يزول ولا يفسد بالشك ተጠራጥሬ ያለሁ ብለህ 5000 ብሩ ልትከደው አትችልም ግልጽ ነው ወንድሞች እሺ ሶስተኛ ሌላ ምሳሌ ልስጣችሁ هناك قاعده ሌላ ይሄን መሳይ ከዚህ ጋር የሚሄድ ሌላ መሰሰው አለ حد مشك من باب الاحتياط የሚባል አለ سبحان الله ደሞ በጣም ቆንጆ ነው ጥርጣሬ يعني لسلام بله ترتاري مافرس ترونو علو وهذه قالها النبي صلى الله عليه وسلم يعني لمسالي انت تتارتر الله يهنو يهنو بله تتارتر الله هذا اللهم انت بتقام تنكفر لك يعني نسأل موتاتنا افويتات امونا لبرك لمارك لماغنيت كفر لك يا يمت تتارترو نقرتو يما تترطروا نجر ارق يلالو منالو نبي عليه الصلاه والسلام اين ليلى مسسونو منالو دع ما يريبك الى ما لا يريبك يمتترطروا بت يمتترطر بت نجر تته ارغطنيا يكون كون نجر ارق قالو نبياچن هذه تستعمل هذه القاعده حينما تريد النجات نجاتا كليا بدن بارغه كالله نصال انتو ከዘንብና ከወንጀል ነጻ ለመውጣት ከፈለክ 100 በ100 ጥርጣሬ የሌለው ነጻ ለመውጣት ከፈለክ ይህን ምሰሶ ተጠቀምበት دع ما يريبك الى ما لا يريبك የምትጠራጠርበት ነገር ትተህ እርግጠኛ ሁን ከሆነ ነገር ተከተል ይላል ምሳሌ ልስጣችሁ فلان اعطيه الزكاه ام لا اعطيه الزكاه በጣም ጥሩ ምሳሌ ነው ይሄ ነገር እኔ ዘካት 1000 ብር አለ የዘካት ነች እቺ አንድ ሰው አለ በጣም የማቆ ሰው ያኒ ዘመዴ ነው ወይ ጓደኛዬ ነው እንደዚህ ላኪን ይህ ዘካት የሚገባበትና ገባችሁ ወንድሞች ይህ ሰውየው እንዴ የሚያህል ገንዘብ አለው የለውም አላቀም ዘካት ይገባዋል አይገባውም አላቀም ይምን ይባላል ወንድሞች ጥርጣሬ ነቢያችን ምናሉ የምትጠራጠርበት ነገር ትተህ የማትጠራጠርበት ነገር አርግ አይደለም ያሉ እሺ هنا لو ما اعطيته لك اختيارات كثيره اهون ለሱ ባትሰጠው ያ ሺብር ብዙ ሰዎች አሉ ሊሰጡ የሚችሉና ይሄ የምትጠራጠረው ሰው ትተህ እርግጠኛ ይሁን ከሆነ ሰው ደሃ ሺብሩ ለሱ ትሰጣለህ እዚህ ላይ ተዘጋ እዚ ነጃ ወጣህ ማለት ነው ምን ነጃ ወጣህ ምንድነው ነቢያችን ያሉት ዳዕ ማዩሪቡካ ኢላ ማ ላ ዩሪቡክ ያኒ የምትጠራጠርበት ትተህ እርግጠኛ ሆንከው ነገር አርግ እዚ ደሞ እኔ ይህ አብዱ የሚባለው ሰው እኔ አቀዋለሁ ግን ፈቂር ነው ፈቂር አይደለም ዘካት ይገባዋል አይገባውም አላቅም እኔ ግን ጥርጣሬ አለኝ ደሃ መሆኑን አቃለው ግን ዘካት እስከሚገባበት ነው ድህነቱ والله ምን ላርግ ለትና ቀን አስባለሁ خلاص يا اخي ይህን ጥርጣሬ ተውና ሌላ ብዙ በሮች አሉ የተከፈቱ በጣም የሚላስና የሚበላ የሌላቸው ሰዎች አሉ ለነሱ ስጣቸውና እረፍ خلاص የምትጠራጠርበት ነገር በሩ ዘግተህ ጥርጣሬ የለው በር ከፍተህ ለነሱ ስጥ ጥሩ ምሳሌ አይደለም እሺ ሌላ ምሳሌ ልስጣችሁ ላንድ ክሮዘር ገዝቼ ወደ አዲስ አበባ ልላከውና ለምሳሌ 180 ሺህ ሪያል ከገዛሁት ወደ አዲስ አበባ ለኬ 300 ሺህ ብር ነው ሪያል ነው የሚሸጠው አልኩና አሁን ልገዛ ፈልጋለሁ ከኔ ጋር ተመልከቱ ላንድ ክሮዘር ቶዮታ ማለት ነው በ180 ሺህ ሪያል ገዝቼ ወደ አዲስ አበባ ባስገባው በ300 ሺህ ነው የሚሸጠው እላለሁ ስንት ትርፍ አለኝ 120 ሺህ ሪያል ትርፍ አለኝ ላኪን እላለሁ እንግዲህ ጥርጣሬው መጣ አሁን قالوا فيها ضريبه ብዙ ቀረጥ ነው የሚከፍሉት አሉ አረ ብዙ ቀረጥ ከከፈልማ ትርፌ እዛ ይሄዳል ትላለህ ይህም ሐሊቃ ነች ይችማ መላጭ ነው ይሄ ነገር ይላጭኛል ትላለህ ሌላ ደግሞ ሐሳብ ይመጣብሃል ደግሞ ብዙ የኢትዮጵያ ህዝብ እኮ በአዲስ አበባ ያሉ አይደፍሩትም እኮ የላንድ ክሮዘር ያስፈሩ ይፈራሉ ምክንያቱም በጣም ውድ ስለሆነ ሁለተኛ ደግሞ ስፔር ፓርት አናገኝም ስፔር ፓርቱ በጣም እንት ነው ውድ ነው ምናምን ደግሞ ይሄን ላንድ ክሮዘር አርጌ ሲሄድ ደግሞ አይኒ ይወድቅብኛል ላንድ ክሮዘር አርጌ ሲሄድ ደግሞ እነዛ ወታደሮችና ጀነራሎች ያሉ ሲያዩኝ እነን ገድሎ ይወስዱብኛል ይሄ ሁሉ ጥርጣራ ይመጣል አይደለም طيب ነቢያችን ምን አሉ ዳ ማ ዩሪቡካ ኢላ ማ ላ ዩሪቡክ የምትጠራጠርበት ትተህ የማትጠራጠርበት ነገር አድርጋለሁ መድኃኒት አይደለም ወንድሞቼ በጣም ትልቅ መድኃኒት እንጂ والله اذا ثم تقول بس ناس فلان ግን ገሌኮ ገሌኮ ላንድ ክሮዘር አስገብተውኮ አትርፈዋልኮ طيب እሱ አተረፈ ሱቁ ያቃል ደሞ ግድ የለውም ቢከስርም ባይከስርም ሚሊዮነር ነው አንተ ግን ገንዘቡ ሁሉ እርግፍ አድርገህ አንድ ላንድ ክሮዘር አስገብተ ባዶ ብትቀርስ ብትከስርስ ይሄ ነገር ጥርጣሬ ስላለ ምን ታደርጋለህ የላንድ ክሮዘር የሚባለው ሐሳብ ስርዝ ድልዝ አድርገህ ከጭንቅላትህ በቃ ነጻ መውጣት ነው ያኽኒ ትንሽ ቲዮታ አስገባና አርፈት ቀመጣለህ መድኃኒት ነው ዳዕ ማ ዩሪቡካ ኢላ ማ ላ ዩሪቡክ የምትጠራጠርበት ትተህ የማትጠራጠርበት አርግ ደስ አይልም ወንድሞች والله ደስ ይለኛል እኔ ቃዒዳ እነዚህ ቃዒዳዎችና ህጎችና ደንቦች መሰረቶች ማጥናት ወላሂ እኔ ኢንጆይ ነው ማረገው ምክንያቱም በህይወቴ ብዙ ይጠቅሙኛል የፍቅህ ቃዒዳዎች تمام እሺ አሁን ወደ ሰባተኛ እንሄዳለን አሁን እንደ ድሮ ጥያቄ ጠይቃለሁ ለመጣው ሳምንት አለልም ዛሬ ነው ሪቫይዝ የምናደርጋቸው ምክንያቱም በጣም ጠንካራ ትምህርት ናቸው ዛሬ እኔ አሁን ስጨርስ አምስት ቃዒዳ ነው የምንማረው በየቀዳሚው አምስት አምስት ምሰሶ ነው የምንማረው ስለዚህ አሁን ስጨርስ እኔ አምስቱም ሪቫይዝ እናደርጋቸዋለን ጎበዝ ጎበዝ የሆኑ ተማሪዎች ተነስተው ይገልጻሉ ማለት ነው እሺ አልቃዒዳ ሰባዓ ሰባተኛው ምሰሶ እንግዲህ አራተኛ ብለን ጀምረናል አራት አምስት ስድስት ሰባት ይሄ አራተኛ ነው طيب يقول قاعده لا ينسب للساكت قول لا ينسب للساكت قول ይህ የቃዲዎችና የፈራጆችና የባለ ነገሮችና የባለ እንትን ትልቅ የእስልምና ምሰሶ ነው አንዱ ዝም ያለ አልናገርም ብሎ ዝም ያለ አንድ ነገር እንትን ይጋለትም لا ينسب للساكت قول عند سو الزمي عليه لمسالي يعني إذا سكت الشخص عنه ولم يرضى أن يتكلم عند سو تناقر عنه تناقر الزمي عليه لا تخمن اندزي ما لتكونه بالناقر كون دزيه لنبركو إنه كو سميتشو نبر عندك أن حسابو كون دزيهنو مالت بشرعة شنكر كلنو وتقول سكوته يعني هذا يعني زم مالتكو يهنو يه مالتكو يه مالتنو بلا زم بلا بك أتشدر على عندك لا ما يسمح هذا الشيء زم مالي زمتاو اندزمنو من وسطو لا ينسب إليه الشيء يعني اندزي مالتنو بلا عند نقر أن نتأقال لثم أبدا وتقول سكوته نعم حتى ينطق بخير أو شر مطفوهن تقروا كملها سو بك ألا تسكمي وتأدرس زم يالسو يه مالتونو بلن عندان دك ألا تسيالا لو نقر لنا إلا يعني نتقوم بتأنتشد وهذه قاعدة من فتن سويو أسرازت أي شيء قالاتي ورورال بزو تناقري سيتوا زم مالج زم اندمي قدل تاك الله شوان دموش اندمي قدل مارثي ياموتا المارثي سايون زم كالتشوكو نفاتشوكو بكا منترو يعني خلاص شنك الله تو أسجنك أتشو بكا اندي تناقري فلقال السو السواقن زم كبروان تبكا زم مالج سلزي السو مني هنا لفنا داتن نشومي كارو تلك مساريانو زم እና ዝም ስላለች እሱ ምን ያርጋል አረ ይሄ ማለትዋ እኮ ነው እንደዚህ እኮ ነው ማለትዋ ይሄ እኮ በአፏ ስለ አልተናገረችም እንጂ ይሄ እኮ ነው ማለትዋ ብሎ ዝም ብሎ ይለፈልፋል እሱ አላለችም ዝም አለች ተሳደበ ወቀሰ አፈዘ ወላ ምን አለ የፈለገውን ይበል ዝም ማለትዋ እሷ ላ እንደዚህ ማለትዋ ነው ብለን ልንከሳት አንችልም hatta ተተከለም እና ببالنا مستي كستال باباتنا بناتي كستال بوغوادنيوچي كستال انا زم ياله سو تناغروال بلن عند نغر لنا طقالت انچلم اشي يمچرشاو نا 8ኛው قاعده እናንበው አንተ ልትወስደው ልትገዛው ወይም ደሞ ላንተ ልትወስደው حرام የሆነ ለሰው ለመስጠትም حرام ነው አለ مثال ذلك ربا حرام ነው እኔ 100 ሺህ ብር ባስቀምጥ ከዚህ ከ100 ሺህ ብር 5000 ብር لا ما ناله لا والذين قالوا ممكن تعطيه ممكن ان ازاي هدوش كم يوسدوت لفقير مسطت الشلال يالو قالوا اذا لا نخبره قالوا لما نسطو ان نغرو مالو يولاچو تككل العالم هونن سرقن لبنت مهونن بزي هاستاوقال وسده لمسكين سطو جن يريبا نو اتبلو ምን ልበለው ላ ላዝም ብለ ስጠውና ለሱ ሐላል ይሆናል ከታ መጣችሁ ይነገር ስለዚህ የሪባ ወስደ ለምስኪን ብትሰጠው አሉ እነዛ ስጠው ያሉት ያኒ መስጠት ይፈቀዳል ያሉት አትንገሩ አሉ فاذا اخبرته لمن دون ما ننግረው ከነገርከው ለሱም حرام ሆነዋል እንዴ ከነገርኩት ያኒ ሪባው መብላት حرام ይሆናል አው ግን ይሄ ነገር ጥረት ነው እንዴ ኢጅቲሃድ ነው وهذا اجتهاد من بعض العلماء انا شخصيا اونتينو اني كشيخوچاچين يستمارون شيخوچ بمولو يستمارون ريبا عندت برم اندات توست لفاكر بتسطو لمن بتادرغو كوسد ريبا وسدوال تبلو يصاف بحال لفاكر كسطه اجر يلوم بلو يصاف بحال بهولتهم كساره نو سلازي مندنو منلو يعني لا نقبل الربا تقبلن ود فقير لمسطت يتشال ليالوت دومو يعني اتنغروالو سلازي لتوسدو حرام يهونه لتسطو حرام نو يميلو مسسو يه عند مثالي نو تقبابان وندموچ لمثال ليلا مثال نسطاچو فيديو الله يا فيديو ماشين الله سكس فيلم تايبت الله فيلم تايبت الله مطفو نغر تايبت الله اندزي بقى كالتقى امس عبت هنوال اهون توبا بلهن كهنم توبا بله خلاص فيديو علاوت اوم جن كم سبرونا انتن زين بيه كم تقو لأقالي لمنال ست اوم بله لأقالي ست اوال له اقالي دمو تاكو الله اندان تتابعين دان لو سلازي السو دمو فيديو واسدو يا سكس فيلمنا يا مطفو فيلمنا يا مطفو نغر لتقام بتنو سلازي مستأتو حرامنو انت موسدو حرام اندهوني مستأتو راسو حرامنو كست اهونا السو انت متادرگو ينبرو مطفو نغر كادرگو انت مشارك كسوغا ابره وانجل تتقطاله معناتنو طيب سلازي عند سو مطفو نغر انت لموسد يما تتشلبت نغ يما تتشلو نغر لسو مستت ايفقدم طيب من لارغو سبرو ادي 7000 ريال يغزاوت فيديو لسبرو طيب من تارغو الله لتشطو كشطكو دومو ما ندميوسدو اتاقم شطه جنزب تقبله يا يوسدو دومو يباس بيتتقمبت سلازي مندنو عرفه لتتنيا تفلغاله سبرونا لط بلهتنيا بقى انا اندزي نو اذا ودمسسو بنملس من هلال ما حرم اخذه انت لتتقمبت بلا يمتوسدو نجر حرام يهونو نجر يعني لسو اتست لمثالي خمر متت متت تسطحلش عند تليجنا ارال تطام بلا بغونه يالو سو بتسطو اني بخبر التطام معلش كنتار قولين بلا يعني برشقو لزال لنتلو بتسطو حرام الوطهم حرام الوطهم انا تقلالا انت لتتقمبت حرام يهونو نجر لسو لمستتم حرام نو الان اهون انزي امست لزاري انتنو ريفايز الناغرنا طرو ارغاچو ترداچو تنتنا كنيغا كتنتناچو اهون نقطلالن 8ኛም 9ኛም 10ኛም እናመጣለን لكن اسكهون درس يالكوت يالገባچونا لمتتقم يماتتشلت كونه ግን በዚህ አምስت እናርፋለን ዛሬ ስለዚህ አሁን ለናንተ ማክ ሰጠና አንደኛው መሰሶ ብላችሁ ትጀምራላችሁ يعني የዛሬ ማለት ነው የዛሬ ምን مباح نعم الا ما حرمه الله والعبادات كلها ممنوع جاتشنا اوتر ان شاء الله كذا قتلوا ود امسنيو اي ما شال طرت ورجه اج ماسجبات بزا يفلقون عالم اجواس كبتو يهن شاشلال لمالت ايتشلم اخذوه حرم اعطاه انت لما تلتقم بات حرامي هونو لموسد حرامي هون بهنقر لسو اتست ايستم نزي امستناتشو اهون مايك فري يلبلنا استي تنش انتن بلو مرت انت كامستو عند مرتنا يعني كومنت ستبت شي جمار ستبت ان شاء الله يلا وندوش مايك فري ካላችሁ በጦርነት አንዱ ከነዛ ሙሽሪኮች መጣና ኡሳማ ሊገለው ብለው ሲሄድ قال اشهد ان لا اله الا الله واشهد ان محمد رسول الله عليه سويو اهون انغدي اي كلبو يبلات كملاسو يبلات من نو يمياقو اندموچ الله الله بيچا نو يمياقو اسامه جن متفونا يالتستكاكله ستت يهونو استيايتنا انتن متطابتنا جدلو انديت لا اله الا الله محمد رسول الله ياله جدلو من عليه جمته انغدي اسامه قياس ادرجه جمته براسو عند حساب مسرته مندنو لا اله الا الله يا لك كسيفو ديدنو عليه ما نسوق يا اسامه انت الله نتاقاله سويو اشهد ان لا اله الا الله ان محمد رسول الله بلوال يي قال بتشا دمنا سغاونا غنزبو حرام يهونال تقربو انا نغرو ود نبياتين درسه نبياتين صلى الله عليه وسلم بربره مسلو بقى بتام تقطو فقال يا اسامه كيف بك بلا اله الا الله يوم القيامه نجي انتنا اسو الله زندك قوماچو بحالا لا اله الا الله محمد رسول الله متلو قال متى بتكسه جيتاي يسويو لا اله الا الله محمد رسول الله اياله اسامه قدلو ملس فلقال له بلا كتأيكتش من تارقال له هلوت وسامة من علي يا رسول الله السكو لا إله إلا الله محمد رسول الله هلوكو كسيفو لمدان فلقونو يدومو زيادة يا بشكال كما جمر كدرقيتو يبلت ام يا بشكو دومو هنا قررو نبي أتشم من علو هل لا شققت قلبه ورأيت لبوك أده أيتهال لبوك أده بالتاينرو إنا من مالته نو كسيف لدنو ويس اونته نو ما لتاوق متشل كونه لمن كفتها تايوم اتتشلم سلازي بلبو من دالكو الله بيتشا نو مياقو الله مياقو انت اوك مالته نو قالوت نبياتين فززي والله دنزز من عليه تمنيت الا اكون اسلمت قبل هذا قبل هذا الحادث اسكون درس مشرك هون يبقوينا زاري اسلمي بهون دس يلي نبرا لي مكناتهم تلك ستسلة ساسات ما اترو انا اندسو علنا قرم كالي ويم زم كالي ويم لا او نعم كالي بتنا قرون ومتوسدون جي للا ترقو منا للا باكبالري امتته دردره يهنو مالتو مالتو بتقامي تكالكالنو بيك انو نتركاتشن الزيلاي انتن اللي هوني شلال عند نبرت بمصوا كتما اذا استمر نبريني انا عندي ست نبرش غربيتاچن نج اون كل سو نو مياقات مسكين بشتا نو يهنجر اندزي بقى انت يهد كسوا ستمطا اندزي زين بلا حل ادلم سو سيالف تايواله تنش كورو اندزي كايحات خلاص كورت نو متكفتو لمند نو يايهني من ايته من ايته نو باتيه نو چنقلاطيه نو እግሬ ነው ለምንድን ነው እንደዚህ ያደረከው ወደ ቤቴ ትመጣለህ ከሚስት ጋር ትናገራለች ምንድን ነው እንደዚህ ሐባ ቁባ ታረጋዋለች ምን ማለት ነው ሐባ ቁባ في ناس يعملون الحبه قبه حبه ማለት አንዲት ስንዴ ነች ወይም አንዲት ብርቱካን ልትሆን ትችላለች አይደለ አንዲት ሐባ يسوها قبه የመስጊድ ቁባ አይታቸዋል እንደሱ አርጎ የሚወስዱት ነገር አሉ ስለዚህ ምንድን ነው لا ينسب للساكت قول بزين نزقوا ان شاء الله طرونا يمرطاتشو مايك فري وندموچ السلام عليكم وندمي أودرن أودرنانو مايك أي سلام مرتين أنا جر وندموش سنن أجر ويمسن السماء لوبيون يايين بنتن بندل ترونو يعني بركة أورجو بيس في نبر ليلو شوم أدمينوش كلا شو جزاك ما تفاتن لذي توردو ثنا مايكو سياستك كل تمر لسويز إن شاء الله نا جزيان نوسد مايك فري السلام عليكم ورحمة الله وبركاته إن شاء الله خلي دمو سمن تنيون قائد أنا من ناقر مفلقو ما حرم أخذوه حرم أطاؤه يميلون قائد أنا لانتا مدك أموينم دمو مدفو يهونو النقر ميازو حرم يهونو النقر للي لا سويج أصاليفو يحن النقر مستد بإسلام يتكلك يميلون قائد أنا من ناقرات إن شاء الله لمثالي بن الملكات ولدن مقبل بإسلام درجة ولدن مقبل بإسلام درجة يتكلكل حرام نقرنا سلزي يحنن ولد حرام يهونون نقر بانكي بيت كم يسدو بانكي بيتوش كافيرو تزن إذا كم يكمات بلن يحنن قنزب أوتوتو لدى حوانو دمو لم يسكن سو لست إبلو يحنن نقر مادرك بإسلام يتكلكل مكناتهم ما حرم أخذه حرم أطاعه لرق نراسك يتكلكن لراسك مدفو يمتلون نقر للي لا سوى مستد بإسلام يتكلكننا إله لتنيا مستالي لمستالي النبل إنيا بيتاتشن يعني باكت يتحشاقو مقبوتشن كسوبر ماركت لنقزان تلال لن تعفاج مقبوتش أهلوتش زيتو تليون تلال إكسبير ديت ألا تشو إنا مقبو سايلك وينم دمو يحي قزانو باكت يونو نقر سايلك إكسبير دو سايلك أني يتك أمنو نبر قلن بما حك الله سألك إكسبير دي توبي ألك إهن نقنزب كم مدفع وما قرو بيتي دهار اللي شوي قرو بيتي مسكنار اللي بلو يحنن إقع إكسبير دي عدر رقون زيت حرامي هنو النقر لقرو بيت أصالف ومستت بإسلام يتكلك كلانو هذا هي مايك فري إهن مثلا እሺ ወንድሜ መረጠው ጥሩ ነው አንድ ነገር ልጨምርለት ለምሳሌ ሪባ ወስደን ይሆዶቹ ከመጠቀምባቸው ወስደን ለደሃ እንስጠው ያ አይደለም የተባለው እሺ ከዛ ይበለጣ አለ ግን እሱ ለምን አታረጉም ያ ይበለጣው እሱ ምንድነው ሪባ ሳትወስድ ለምን ዝም አትልም 100 ሺህ ብር 100 ሺህ ዶላር አስቀምጣ አይደለም እሺ ሪባ አልፈልግም ብለህ كارنت اكاونت اسكمته بقى بالا ريبا على ريبا لما تسكمته مي بتام بتام دهننت يالو يهنو طيب لا اني خلاص ريبا يالو نو ماسكمته وكالك دمو مجمرا انت باجه نو كتتكون راسين يكتتكو بشجر راسنا ولتهنيا لمن تتوسطوا الله مكنياتهم مطفو نجس نجر اوطته اني الفلقوم لله سو مسطت مالت ان اندزي بريبا بتشا سوم بزو مسالوش بموتو ميقطرو مسالوش لتامطو تشلالاچو نعم والله ببزو نجر انت لمثالي شجر يالبت نجر اياغو اياوك يمكروت بالهلاند سو تسطواله انديت يمكروتال انت فرتح ادلم كذا يششهو طيب لمن انت لله سو انت بسقايت اسجباله ان اندزي مساسولناچو زبير ينقرنا هلت مسسوش نشأمر على إن شاء الله مايك فري السلام عليكم ورحمة الله وبركاته يا جماعة الخير بنسأل الرسول إن شاء الله السلام عليكم ورحمة الله وبركاته بارك الله فيك يا أستاذ لما نقر فلقوت سلا شك إن شاء الله شك إرقتني يا هون كبت النقر بتبتاري أفرسن ለምሳሌ 10ን 3 ነው ወይም 4 ነው ሰገድኩት ይያለ የሚጠራጠር ከሆነ 4 ሰገድ እንለዋለን ወይም ደግሞ ኢሻን 5 ነው ሰገድኩት ወይስ 4 ነው ካለ 4 ነው እንለዋለን ምክንያቱም ከድንበር ማለፍ የለብንም ሌላው ሶጣ ውዱ አድርጋለሁ ውዱ አላደረኩም ይያለ የሚሸክ ከሆነ እንጠይቀዋለን ስትወጣ ውዱ አርጋለሁ እንለዋለን አው ዱአ አድርጋለሁ ካለ ያው በዛው እርገጥ እንለዋለን አይ ውዱ አላረኩም ካለ ደግሞ ከመጀመሪያው ውዱ ስለሌለ ያው ውዱ የለህም ተመለሰ ውዱ አድርግ እንለዋለን والسلام عليكم ورحمة الله وبركاته. مايك فري أستاذ. እሺ እንግዲህ ሞላ ሞላ ጎደል ለምትሉት ያኒ የገባችሁ ይመስለኛል والحمدلله ግን አጥኖት በጣም አጥኖት በየቀኑ ህይወታችን ስለምንጠቀምበት ችላ ተበሉት قواعد ፍቅህያ በጣም አስፈላጊ ናቸው ላለው ኢንሻአላህ አሁን ትንሽቲ ሁለትን ጨምርና ወይም አንድን ጨምር ወይም ሁለትን ጨምር እሺ ምን ይላል በጣም አደገኛ ሆነው قاعده ተመልከቱ እንግዲህ الرضا بالشيء رضا بما يتولد منه الى العلماء شو عند نجر مودده عند نجر مودده كسو يمولدو نجر اند ودتكو نو ميتحسبو الرضا بالشيء هو رضا بما يتولد منه እሺ ተግባባን ቃሉ رضا ማለት አንድ ነገር ከወደድከው መጥፎ ቢሆንም ማለት ነው በጣም حرام ይያለ ከወደድከው ከዛ የሚወጣውና ከዛ የሚወለደው ነገር አውቶማቲካሊ እንደወደድከው ነው የሚታሰበው ምሳሌ ልስጣችሁ جاء رئيس فاسد عند ياجر مري ወይም ጠቅላይ ሚኒስተር ወይም ደሞ አለቃ ወይም ጀነራል ወይም مثلا انتو كنتيبا كتبوا كنتيبا ويم دومو امير ويم دزي بتام متفنو فاسد يهونو مجرم يهونو متى دساله انت دزي مهون اللبت انجي بله دسي لحال مكناتهم كچنقلاته غا هيدال سويو ك كراشيا نو يتمرقو يكومونست بارتنتن انببوال ሁለተኛ ነገር ሁለተኛ ሶስተኛ አራተኛ በቃ انت تقبل كوننا دسالة إذن أنت راض نعم بما يفعله كله وأنت مشارك معه السوبة ميادر قو تقلال لا مدفوم ترم لكن دسو ونجل يصاف بهال مكرياتهم أنت راضي راضي له ولذلك السوبة ميادر قو نقر دمو عند دستان يانو ميواسدو مثالي مع هذه نذكر حديث حديث ليلة حديث يهني مدقف نقر حديث لتكسلاتشو يقول النبي صلى الله عليه وسلم إذا رأى منكم منكرا فليغيره بيده عند سو كان أنت مدفو نقر كاية بإجو لمك أير كفلق بإجو يكأيرو فمن لم يستطيع فبلسانه بإجو ما يتشالكونا بملاسمك أير ممكرا لبه طيب بإجو ألتشالكم بملاسي ألتشالكم فبقلبه بلب مطلات اللبت وذلك اضعف الايمان اليوم بلب مطلات بتعم دكما ايمان نو سلازي يهم راسو ندايقر بلب مطلات اللبه سويو جن مطفوم هونن ياوقه وددوا سلازي اسو يميادرغو نجر بمولو يعني وطئتو انت راسه ودهوال دمو عند نجر يودده اندا درغو نو متحسبو الله سبحانه وتعالى من إلى القرآن لا يحب الله الجهر بالقول إلا من ظلم ومن إلى الذين يحبون أن تشيع الفاحشة في المؤمنين يعني النزاء بمؤمنات شو متفسرة متفور قال اندبال يمي ودو كوناتشو الذين يحبون أن تشيع الفاحشة في المؤمنين لمؤمنات شو لمثالة عائشة زينة درقال ليش يمي بالنقر أنت باتلم سيبال كوددك اندال كونو متحسبو أوكي سلزي يعني اندزير إنا لمثالة زوجت بنتك لواحد عديم الأخلاق وعديم الدين أنت لجه سيت اللي جالتش ها مست امتي سلاسة امت اللي جالتش عدلم لان دسو دينو طرو عدلم اخلاقو طرو عدلم اياله اياوك داركات كزا سو يوات جمالكات كعقيدة وطات سلاة توج دين توج بقى من البلاتشو يعني هبي هونج خلاص بتعمد فو لج هونج ባሊዮም በጣም ወደደችው እሱ ደሞ ፋስቅ ፋጅር ነው ከሱ ጋር ፋስቅ ሆነች ማን ነው የሚሽከበው ወንድሞች አንተ ራስህ አባት አባተ ራስህ ወደህ አይደለም የዳርካት እሱ ያደረገችው ጠቅላላ መጥፎ ነገር ልክ እንደሷ አንተ ትሽከመዋለህ الرضا بشيء رضا بما يتولد منه انت دارك تدلم من تولدك السو مدفو سرا سلات توج تمام تكشفا مهد جمرج دين مساد دين بدين ما شوف جمرج كدين وطاج سلازي انت لو متسببت ليلا مساري لستاچو ارسل زوجته او بناته الى اوروبا عند سو بسعود عربيا يقمطال السنة مستو سوست لي سيت لجوچ አሉትنا በጣም ቆንጆ የሆነ ኑሮ ነው የሚኖረው مستوم حجاب ታረጋለች ሙሉ حجاب ሴቶቹም ያን ልጆቹም በጣም ሙሉ حجاب ያደርጋሉ ጃሊያ ሄደው ቁርአን ይحفظሉ ወደ ሌላ ትምርት ቤት ሄደው ሐዲስ ይحفظሉ ሰላት አሳልፎ ያቆም በጣም በጣም ቆንጆ መልካቸው ቆንጆ ድርጊታቸው ቆንጆ ጠባያቸው ቆንጆ ዲናቸው ነው ሶስቱ ሴት ልጆች ከሚስቱ ጋር ተማም ሰውየው እነዚህ ሆላንዳ አድርሶ እዛ አስቀምጦ እሱ ወደ ሳውዲ አረቢያ ተመለሰና 5-6 አመት ሰርቼ መጣለሁ አለና እዛ ተዋቸው መጣ ምን ይሆናል ወንድሞች በካዕባ አይደለ በካዕባ ስራ አይደለ ቤተዋቸው እዛ ሆላንዳ ላይ ጣላቸውና ባንድ አመት ተቀየሩ ሚስቱ ራስዋ ጓደኛ ያዘች ሶስቱ የሴት ልጆቹ ራሳቸው አንዷ ሲጃራ ማጤስ ጀመረች አንዷ ዲስኮ ነው የምታድረው ሶስተኛዋ ደግሞ ሁሉም ትመክራለች ትንሽ የተሻለች ነችና ግን ግዜ ሲረዝምባት አባት የሌለው ቤት ስላለ የሚቀጣ ሰው ስለሌለ እሷም ራስዋ በመዝሃባቸው ገባችና አንድ ኔግሮ አሜሪካን ያዘች ምን ሆነ ቤቱ ተበላሽ ማን ይታሰብበታል ውጤቱ የማን ነው ውጤቱ ያባት ነው እያወቀ እንዲያውም አባት እንኳን ቢኖር አባት የሌለው ቤት እንኳን ሳይሆን አባት ያለው ቤትም በአውሮፓና በአሜሪካ እየጠበክና እንትን ያደርክ ነው አይደለም ስለዚህ ሰውየው እዛ ጥሎ መጣና ከዛ በኋላ የተገኘው ነገር ውጤቱ በሙሉ ሲሸከመዋል እኔ አንድ ምሳሌ ልስጣታችሁ ነኝ ወንድሞች والله እንዴት የመሰለ ምሳሌ እኔ በእጄ የወደቀ ነገር ነው ባንድ የአውሮፓ ሀገር ሄድኩና አሁን አንዷ ነች ሐቂቀተን ልንገራችሁ እንደዚህ ስታያት መብራት ነች ወይስ ጨረቃ ነች ነው የምትላት እድሜዋ የ30 አመት እንዲያውም ከዛ ታንሳለች በጣም ቢዩቲፉል ነች ልገልጻትም እውነቴ ነው አልችልም እኔ ምሳ ጋበዘችኝ እሺ ብዬ ሄድኩና ሁለት ሰው ይዤ ሄድኩ እሷ ብቻ ነች እንግዲህ እሷ ብቻ ነች በዛ አንዲት የ3 አመት ልጅ አለቻት እና ህፃን ነች አሁን እሺ ብዬ ሁለት ሰዎች ይዤ ሄድኩና ምሳ በላን ጠጣን ሻይ ጠጣን ከዛ በሳሎን ሆነን እየተጫወትን መጣችና ምን አለችን ሸክ ኢብራሂም አንድ ጊዜ ፈልጋለሁ አለችን እኔ ፈራሁ ሐቂቀተን እሺ ብዬ ሳሎኑን ብዘጋችሁ ሰዎች ያለቹ በጣም ዘጋችሁና ሳባርጋ ዘጋችሁና ይዣን ወደ ውስጥ ሄደች ማለት ነው አሁን ምንድነው አልኳትና والله ወደ መኝታ ቤት ወሰደችኝ ይህ መኝታ ቤቴ ነው አለች እሺ ይህ ደግሞ መጥበክ ነው ዳይኒንግ እንትኑ ኪችን ነው አለችኝ እሺ ይህ ደግሞ ያኒ ሳሎን ነው ሴቶች የምንወልበትና ምሳ የምንበላበት ዳይኒንግ ሩም እንደዚህ ነው አለችኝ ኦኬ አልኳት አሁን ቁጭ በላችና ተቀመጥኩ ስቀመጥ በልቅሶ ብቻ ጀመረች አለቀሰችና ምን ነው አልኳት በቃ ታለቅሳለች አልታገስም አላት ልቅሷ ዝም ብዬ ጠበቅኳትና ጨርሳ በቃ እንቧን አድርቃ እንደዚህ ስማ ሸክ ኢብራሂም አለችኝ ናም እኔ አለችኝ ሁለት ወር ነው የጠበቅኩ አለችኝ ሸክ ኢብራሂም ይመጣል ተብሎ ከተነገረ እስካሁን ድረስ አንተን ስጠብቅ ነው የቆየሁ ምክንያቱም የኔ መልእክት አንተ ብቻ ነው ልታደርስልኝ የምትችለው ወደ ባሌ ያለችኝ تفضل يا الكوان እኔ የ29 አመት እድሜ ነኝ ያለችኝ እንግዲህ ስትናገር ሐቂቀተን አقول لكم صراحه يا امير ሚስት ነው የምትመስለው እና የ29 አመት ልጅ ነኝ ያለችኝ እኔ ጅዳ ተወልጄ እዛ ነው ያደኩ አለች አባቴ በመጠኑ ቁርአን ሐፍጃለሁ ሐዲስም አስተምሮኛል በጃሊያን እና በትምርት ቤት ይሄድኩ ስለ ዲን በደንብ ነው የጠጣሁት አለች ያ የዲኑ የተማርኩበት ነገር እስካሁን ድረስ እንደ ባተሪ ሆኖ ያካሄደን ነው አለች የኔ ጓደኞች አሉ እዚህ የኔ እንትን ጓደኞች በኔ እድሜ ያላችሁ ሚስቶቻችን እንትን እዚህ የሚኖሩ አለች ዲስኮ ነው የሚያድሩ አለች ላኪን እኔ ዲኑ ቁርአኑ ሐዲሱ አደቡ በጅዳ ተማርኩት እስካሁን ድረስ እንደ ብርሃን ሆኖ ያካሄደን ነው እንደ ባተሪ ሆኖ ያስካሄደን ነው አለች ግን ሼክ ኢብራሂም ታቃላለችን ባተሪ እንደሚጨርስ አንድ ጊዜ ያኒ እንደሚደክም ባተሩና እንደሚሞት ባተሪ ታቃላለችን አው አልኳት እኔ እዚህ 3 አመት ጠቅታ ድረስልኝ የምትለው ነገር አለችኝ 3 ምርጫ ስጣዋለሁ አንድ ምርጫ እዚህ አገር እንዳመጣኝ ቀጥታ መልሶ ወደ ሪያድ እንዲወስደኝ ከሱ ጋር እንድኖር የእስላም አገር እዛ ይሻለኛል አለች ላ ካለ ደግሞ እኔ ያኒ ሚስቴ ባሌ ያለ በጣም የማፈቅረው ሰው አለ ምናም ቢዬ እር ቢዬ እዛ ልናገርና ሶስተኛ ምርጫ ቶሎ ብሎ ጣላቅ እንዲልክልኝና እኔ እድሌ ላይ አለችኝ ቆንጆ አይደለም ወንድሞች አስማለችኝ والله በአላህ ነው ሚይዘህ አለችኝ ከኤርፖርት لماغستنا هيدكو ود رياض اسرداهوت سويو زنبلو يسقال اني قالكوت سما قالكوت ورق باند ميزان مستح نو متكبدو كو ورق قالكوت ورق يهونهچو سيت نيچ بملك نو ميقنسا ميموغد لماننياو مطفو نغر سنتيم ما يسفلغم قطا اندفل كم تمطالها لكم سلازي يالچ نو ويم وسدني ويم لامطا ويم طلقاي ترچين يوله يه الغا يولت سو مياستنيا نو عليچين اند تنطفه 3 4 كن 5 كن يميتنيا بت نغير يله مالي اني عليچين እዚ አልጋ ሰው እንደሚተኛው እኔ ብርድ ልብሱን ከፍቼ ገብቼ ተኝቼ አላቀማለች ምንድነው ምታርገው አልኳት የውልህ ይሄ ሻሂ በራድ የሻሂ አለ አይደለም እሱ እየሞቀ መጽሐፍ ያነበብኩ መጽሐፉ ከእጄ ወድቀና እኔ በቃ በዛ በሳሎኑ በወንበሩ ላይ እተኛለሁ እዛ በቃ እንቅልፍ ይወስድኛል ምክንያቱም የሚያጫውተኝ የለም የማያወራኝ ነገር የለም ደሞ የት ልሄድ ባል የለኝም ሂጃብ ለማድረግ ነው ምፈልገው ይህ ሁሉ ልክ እስር ቤት ሆነ ታየኛል እዚ መኝታ ቤት ያኔ ማድ ቤት ሻይ የፈላ እነተኛለሁ አለች ሲሰለቸኝ ሳሎን ይሄዳለሁ ያኔ ቴሌቪዥን ከፍቼ እዛተኛለሁ እንጂ ረፍት አግኝቼ ተንቻላቀም ስለዚህ ባክ ሼክ ኢብራሂም ከዚ አውጣናለችና والله ምንም ነገር የተውኩት ነገር የለም በየወሩ እየደወልኩ ሂድ እለዋለሁ ወያምጣት ሂድ ወያምጣት ካንዳ አመት በኋላ አልহামዱሊላህ ሄዶ ተገናኙ ማለት ነው ስለዚህ አንዱ ከኔ ጋር አለዚ በሪያድ ሚስቱ እኮ ነው እንዴት የመሰለ 7000 ሪያል ደሞዝ የወሰደ እና እሱና ሚስቱና አራት ልጆች አሉት ሁለት ወንድ ልጆች ሁለት ሴት ልጆች ልክ ወደ ሆላንድ ደሞ ላከው ወደ ሆላንድ አላካትና ተቀለ والله عنده حصان يلقسال ودني يمطو يا شيخ ابراهيم قالك ان انت يماينغر كونو ياغنيهوت عليه مندنو قالك مستي عليك مستي عليك من هونك مستي አንተ አይደለም የላካተዝ እኮ ምን አገኘህ ስል እረ አስተርጓሚ ሰጥቷት አንዱ ኤርትራዊ ነው እና አስተርጓሚ ብለው ክርስቲያን ነው ከዛ በቃ በሶስት ሰዓት ጧት 9 ክሎክ ይወስዳታል ወስዶ በቃ ሲሸራሸሩ አስተረጉመዋለሁ ይያለ በየት ፍርድ ቤት ይወስዳታል ከዛ ኋላ አብረው ምሳይ በላሉ አብረው ይጠጣሉ እንደገና ያመጣታል ከዛ ቤት ገብቶ እዛ ከነሱ ጋር ይጫወታል ከዛ ኋላ ይሄዳል ጧት ደሞ መጥቶ ይወስዳታል 6 ወር ሆነዋል አስተርጓሚ ይያለ እየወሰዳት አለኝ ጠይ ምን ትጠብቃለህ አልኩት ምንድነው ምጠብቀው ስትነገረኝ ምንድነው ሌላ ምን ትጠብቃለህ አልኩት መፍትሄው ምንድነው አለኝ መፍትሄው ቀጣ አንተ መሄድ ነው አልኩት ሂድና ሚስተህንና ልጆችህን እርዳ አልኩት ሌላ ምንም አትናገር አልኩት ስለዚህ ምንድነው እንግዲህ ወደ ቃይዳው እንመለስና አርዳ በሸይ ርዳ ቢማ የተወለዱ منه አንድ ነገር ወደህ ካደረከው ወይም ወደህ ዝም ብለህ እንትን ካልከው ከዛ የሚወለደው ነገር አንተ ትሸከመዋለህ طيب ለምሳሌ ነቢያችን ምን አሉ كلكم راعي ሁላችሁም እኮ ኃላፊነት ተሸካሚዎች ናችሁ وكلكم مسؤول عن رعيته ሁላችሁም ደግሞ ኃላፊነት አላችሁ ምን አሉ المرأة راعية في بيتها ومسؤولة عن بيتها ست ببيتوا كبالبيتوا متنورو ኃላፊነት አላትና የልጆቹና የቤቱ ኃላፊነት ተሸከማለች አለ ቀጠሉ ነቢያችን ስለዚህ ሁሉኩም ራዒ ወኩሉኩም መስኡሉን አን ራዒየቲ እና ምንድነው ነገሩ ወንድሞች አንድ ሰው አንድ ነገር ለምሳሌ እኔ ልንገራችሁ አሁን ምርጫ እናርግ ይባላል ምንድነው የቀቢላው ለምሳሌ ኃላፊ እንምረጥ ወይም ደግሞ የጃሊያ ኃላፊ እንምረጥ ወይም የሀገሪቱ ኃላፊ እንምረጥ ይባላል አሁን አንተ በወገንና በዘመድና በጎሳ በስሜት በጓደኝነት በዘመድ አዝማድ አንድ ቡድን አምጥተህ አንዱ የማይረባ ሰው እዛ ወንበር ላይ ቁጭ አደረከው ደስ አለ ምክንያቱም ያጎተህ ልጅ ነው ጓደኛህ ነው ወገንህ ነው እና እዛ ቁጭ ሲል በጣም ደስ አለ አንተ ታውቃለህ ፋንዲያ መሆኑን ሰውየው እና ሰውየው ወንበር ላይ ሲይዝ መጨፍጨፍ ጀመረ መበደል ጀመረ በዝባዥ ነው ያን ገንዘቡን መብላት ጀመረ ዲኑን ማጥፋት ጀመረ ስለዚህ አንተ እዛ ያስቀመጥከው ሰው ትልቅ እንትን ነው የምትወስደው ከዚህ ከወንጀሉ ልክ በልክ አንተን ትካፈላለህ ስለዚህ በጣም መጠንቀቅ አለብን እሺ የመጨረሻው ምሰሶ ወይም ደግሞ የመጨረሻው ህግ ይሄ መጨረሻ ኢንሻአላህ من إلال الخروج من الخلاف احتياطا مستحب الخروج من الخلاف احتياطا مستحب كعلماء خلاف موتات بتقام يتوددنو كعلماء خلاف موتات بتقام يتوددنو انديت لكن قالوا فيما لا يوجد فيه نص قاطع لمثال አንዳንድ ዑለማዎች እንደዚህ አሉ አንዳንድ ዑለማዎች ደግሞ እንደዚህ አሉ ስለ አንድ ነገር እነዛ ዑለማዎቹ እንደዚህ አሉ በጥረት ነው ጥረው ነው እንደዚህ በቃ ያኒ በነሱ እጅቲሃድ ነው እነዛም በነዚህ እጅቲሃድ ነው አሁን አንተ ከነዛ የዑለማዎቹን خلاف ለመውጣት ስትል የተሻለ ነገር ማድረግ በጣም የተወደደ ነው አሉ እኔ ምሳሌ ልስጠጣ ለምሳሌ አይ እንትን አይበራም ነገሩ مثلا مس الذكر يفسد الوضوء ሴትም ይሁን ወንድ ብልቱ ወይም ብልቷ መያዝ ውዱ ያጠፋል እሺ ሌሎቹ ደግሞ አያጠፋም አሉ ከኔ ጋር ላችሁ አንድ ሰው ውዱ አድርገዋል ብልቱ ከያዘ ወይም የሌላ ሰው ብልት ከያዘ ወይም እሷ ብልቷ ከያዘች ወይም ሌላ ሰው ብልት ከያዘች ውዱኡ ያጠፋል አሉ አንዳንድ ዑለማዎች ሌሎቹ ደግሞ አያጠፋም አሉ طيب ምንድነው ደሊላቸው ብንል يعني እነዛ ያጠፋል ያሉ حديث አለ من مس ذكره فليتوضا او كما قال النبي صلى الله عليه وسلم ብልቱን ያዘ የያዘ ሰው ውዱኡ ያርግ የሚል حديث አለ እሺ النزاس وضوء آفر سميالوت من جنة ودليلات شو ليلة حديثة لمن الآن إنما هو بضع منك يعني بلته عند أكاله كونه يسونته أكال سلوانه يعني السوب التيزو يو أكاله نو ياسكو يمي الحديث عليه هلا تتكفلوا قدي علماء شو بلته مياز يفرسال ليلوش دمو آفر سماله الزيه لا يخلاف وكخلاف لموت آتي بتادر قوت أرت من مهنا اللبات كخلاف لموت آت كتفلقه وضو أرق بس ينو مملج أو بتقام سنة لما قنيتنا الله عندي ود كتفلقه وضو أرق من يقود لها لانت عندنا شو وضو يفرساله له عندنا شو وضو يفرسماله طيب وها لنا وضو أرقنا كخلاف وطا مزبوط مزبوط لكن قالوا يعني عندنا وبدن بتقام درك عليه دليل كلا تشوجن كدليل قال لهم تهونوا ما لو تنو لمسال ليه لمسال استاجو أكل لحم الجزور يفسد الوضوء يجمل سجاي بلا قد تودو يفرسال له الحنابلة يقولون كذا وبعض العلماء يقولون كذا وكثير من العلماء يقولون لا يجمل سجاي بلا ودو يفرس ماله لكن هلتم مسرج الله من تقدر قال له أنت يجمل سجا كبر الله كخلاف لموت أتكتفلجة شكك أتبزع وين مذهب يكون الزينو بلا درك أتبل هيدنا ودو أرجنا كخلاف توت الله طيب لنا مثال استأجوا تارك الصلاة كافر بس انفنا صلاة يتوسو كنج الرأس صلاة يتوى كافر نو كسلمنا وجه نوالو ليلا دمو منالو لا كافر أدلم لكن بتقام ونجلن يانو يوم القيامة كفرعون كهامان كقارون كالنزات لالك يا جهنب درقيه أبال درقيه هونو كالنسونو بأرض المحشر انتن يميلو كزا جهنب قبتو دمو كالن فرعون كالن منامنو ملايين السنوات تكاكولو بساتي وات المج الرشاوغن جنانو ميقبالو يتولتم يلم نسو كافر أدلم يانو يتولت نقر نفسال تولتم مليون ولت مليون ما توأمت مليون بجهنم تقول أيوة تعالوا النزاعن كنّج الرأس كافرنا جهنم قوتوا أيوة تمالوا أهون أنت كذي خلاف لموت أتمنى إنهم ترجعوا نجاة فلقله إن تدن كالله كتات إن تدن فلقله تكلن يو إن أدان يعني إمي أدنه نقدر فلقله ترك الصلاة كافرنا بلا صلاة أتتو عندي صلاة التسلف مكرياتهم صلاة كسلف كافر نن يميلو عقيدة بشنكلات وسط أسقباونا خلاص عند نقر أتتو صلاة أتتو أنت كزيها الدنيا ستوتا منم أين صلاة ستسلف توتا الله باتنو والله خلافا للعلماء أن نتش علماء كو يعني كافر أدلم يالو بلتش الله كالكجن صلاة تسلف الله يما يسجد سوم أيزوه من اللبتلو الله ببزون جرت وطلع سلزي خروج من الخروج من الخلاف مستحب بتعام يتودد نجر كخلاف ست وطعنه تقبل بانون دمج انقدي هلت قاعدة أمرن هلتنا أمست سبات قاعدة وش هو نزارة انقدي يتكرر نجر لأن أنت نمتوه الزهلا يندرس يا بكال أمر كله أمره يا كله تيجو على بلزيا من نجر كله دمو نجا نجا أهود بليلا درسات نجنا إلى لو مايك فري خروج من الخلاف احتياطا مستحب كخلاف كعلماء خلاف موت أت نجاة كفلك نجاة مالت من دنو يعني تككلن يا ونجر كالله عذاب مملت كفلك كستت مملت كفلك خلاف كهل بعلماء شو خلاف كهل أنت كخلافون بتوتة يعني تككل يا مثلو نجر مارج يماس شجر كونه السو مارج الشلال عليه أنت مثال ستو عند سو بلتون كيازة ودو يا فرسال له ليلو شدمو يا فرس مالو الزلاين قدي تككل ياو ودو انتو بلتو يازة يعني ويم يسوي يلي لا سو بلتي يا زي ውድኡ ይፈርሳል የሚለው ትክክል ከሆነ አላህ ዘንድ ትክክል ከሆነ ጠፋ። አሁን እንዳትጠፋ ነጃ እንድትወጣ ከዑለማዎቹ ኺላፍ ለመውጣት ትሞክራለህ። እንዴት? ውድኡ አርግ፣ ብልት ከያዝክ ውድኡ አርግ ኸላስ። አሁን አንዳንድ ዑለማዎች እንደዚህ አሉ፣ እንደዚህ አሉ የሚለው ነገር ይጠፋል። ምክንያቱም እነዛ ውድኡ ያፈርሳል ያሉ ኸላስ ውድኡ አደረክና ዘጋሃቸው። እነዛ ውዱ አያፈርስም ያሉ ደግሞ ከነጭራሱም ተዘጉ እነሱ። ስለዚህ ኺላፍ ያለው ከሆነ አንተ ውዱ አርግና ከኺላፍ ትወጣለህ። ይህ በጣም ቆንጆ ነው አሉ። ሁለተኛ ምሳሌ ስሰጥ ምን አልኩት? ለምሳሌ የግመል ስጋ የበላ ሰው ውዱ ይፈርሳል አሉ። አንዳንድ ዑለማዎች እንደዚህ አሉ፣ ሌሎች ዑለማዎች ደግሞ አይፈርስም አሉ። ጥብ አንተ ምን ችግር አለው? ውሃ እየፈሰሰ ነው። ከዑለማዎቹ ኺላፍ ለመውጣት ስትል ሂድና ውዱ አርግና ኸላስ ነገሩ ተዘጋ፣ ፋይሉ ተዘጋ። ሌላ ምሳሌ የሰጠሁት ምንድን ነው? ሰላት የተወ በስንፍና የተወ ሰላት ካፍር ነው። ሌሎች ዑለማዎች ደግሞ ካፍር አይደለም ግን ትልቅ ወንጀለኛ ነው፣ ከፊርዖንና ከሃማን ከቃሩን ከኡበይ ብን ኸለፍ ከአቡ ጃህል ጀሃነብ ገብቶ መላይን መላይን መላይን መላይን ሰነዋት ተዓዝቦ ይወጣል አሉ እና አንዳንዶቹ ግን ላ ከነጭራሱ ካፍር ነው አሉ። ጠይብ አንተ ከኺላፍ ለመውጣት ትፈልጋለህ? አላ ጦል ምን ታደርጋለህ መሰለ ያኒ ካፍር ነው የሚል አስተያየት ውሰድ። ምክንያቱም አላህ ካፍር የሚለው ብዙ ሐዲስ አለ፣ ብዙ ቁርአን አለ። ግን አንተ ችላ ብለህ አረ ዑለማዎች እኮ አሉ ካፍር አይደለም ያሉ ብለህ ችላ ካልክ፣ መጀመሪያ አንተና ሚስትህ ሰላት ታሳልፋላችሁ፣ በሰላት ስንፍና ይዛቸዋል። ሁለተኛ ደግሞ ሙምኪን አንዱ የማይሰግድ ሰው መጥቶ ያንተን ልጅ ዳረኝ ስልህ ያኒ እኮ ዑለማዎቹ እኮ ሁሉ እኮ አተስማሙም። ያኒ የማይሰግድ ሰው እኮ ካፍር ነው ያሉ አሉ፣ ካፍር ነው አይደለም ያሉ አሉ ብለህ እህትን ወይም ደግሞ ልጅህን ዝም ብለህ ትድራታለህ። ለምን? ምክንያቱም አንተ ያንዳንድ መሽሎኪያ ያለው እንትን እየወሰድክ ነው፣ መሽሎኪያ ያለው አስተያየት እየወሰድክ ነው። ስለዚህ አንተ ከዑለማዎቹ ኺላፍ የሚያስወጣህ አላህ ዘንድ የሚያኮራህና የማያሳፍር ነገር ውሰድና ከዛ ከዑለማዎቹ እንትን ኺላፍ ትድናለህ። ያልኩት ይህ ነገር ነበር ኢንሻአላህ። እሺ፣ ተናገሩ ተነስተህ ሂድ ወይም ከልክላቸው ይላል። ከኔ ጋር አላችሁ? ለምሳሌ በሀሜታ በዲን ማሾፍ የኩፍር የሽርክ ሲናገሩ ከቻልክ ከልክላቸው፣ እምቢ ካሉ ግን ተነስተህ ትሄዳለህ። እኔ አልናገርም ግን ዝም ብዬ ሰማለሁ ብለህ ቁጭ ካልክ አንተ ሚንሁም አንተ ከነሱ ጋር ነህ ይላል በቁርአኑ። ሊመጣ ነው ዝርዝሩ ኢንሻአላህ። ስለዚህ አሁን ያልሽው ነገር ያም ሳንል በልብ መውደት ራሱ በጣም ወንጀል ነው እላለሁ። ናም ማይክ ፍሪ ነው የምጠይቀው። ረመዳን 5 ቀን ቀዷ ነበረብኝ የዛሬ 4 አመት አካባቢ። እስከ ዛሬ በስንፈትና ዝም ብሎ በስንፈት ያለፈ ነገር ነው። ያው ኢንሻአላህ እስከ ዛሬ ድረስ እንግዲህ አልፏልና ቀባ ለማውጣት ፈልጌ ዑለማዎች ጠይቄ ነበር፣ አንዳንድ ሼኾች እና ቀባ በእያንዳንዱ ቀን ፊዳ እያወጣህ ነው የምትጾመው የሚሉ ነግረውኝ ነበር። አንድ ቀን ጾሜ አሁን 4 አመቱ ነው። 4 ነው የምጾመው ወይንስ 1 ቀን ጾሜ 4 ፊዳ የምሰጠው ለአራቱ ነው የምሰጠው ወይንስ አንዳንድ ነው የምሰጠው? ይሄን መልስ ነው የምፈልገው። ምሳሌ አንድ 4 አመቱ ነው አልፎታል፣ ቀዷው ሳይወጣ ማለት ነው። ለዚህ ለየቀናቱ ሁላ አንድ ቀን ሲጾም ያኔ አራት አመት ስላለፈው አራት ይወጣለታል ወይስ ዝም ብሎ አንዳንድ እንትን ብቻ ነው የሚወጣለት ፊዳ የሚወጣለት? ይሄን ነው የምፈልገው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቴሌፎን እናገር ነበር፣ ቅርታ አድርጉልኝ። የሚያሾፍ በዲንን የሚቀልድ ዲንን የሚሳደብ ዲንን የሚበድል ሰው ከሰማችሁ ወይስተህዘኡ ቢሃ በዲን የሚያሾፍ ሰው ከሰማችሁ فلا تقعدوا معهم حتى يخوضوا في حديث غيره يهن نغغر تتو ودي ليلا طرو نغغر اسكمي غبو درس كنسو غا اتقمطو مندنو يي راسو مطفو نغر مسماتو راسو تغبابان وندموش سلا دين مطفو نغر مسماتو مطفو نغر مايتو ادلم وندموش لدينو يبدل سونا دينون يمتن دينون بتا دينون يميافرسما يه ليلا غداي نو الله يميلو غن بدينو يمياشوف سو ويم يمياشوفو سوتش ستسما مسماتو راسو كلكل نو اسما الله بله دس بلو قچ كالك كنسو غن قال انكم اذا مثلهم انغدي هنانت اندنسو ناتشو طيب عندنا نسبن هون من دنو ان الله جامع المنافقين والكافرين في جهنم جميعا انقدي النزاب بدين ما يشوفنا بدين يمچاوتو سوتش بلبه وده كسمحاتشو كنسو تچمره تچمامره نو اسات يمتگبا لدغمو اياو وقد نزل عليكم في الكتاب ان اذا سمعتم ايات الله يكفر بها ويستهزئ بها بدين يمياشوفو بدين يمچاوتونا ميافيزو سوتش كسماچو فلا تقعدوا معهم كنسو غا اتقمطو حتى يخوضوا في حديث غيره يهن مطفو انغاغر يبدين ماشوفو مطفو انغاغر تتو ودي طناما نغغر اسكمي هدو درس لققو كذا بوتا لمن اندات تسمو نا باتودوم باتودوم نغرو باتودوم مسماتو راسو كلكل نو كسمانس جيتاي انكم اذا مثلهم ان الله جامع المنافقين والكافرين في جهنم جميعا يهنا مچمرن يفلكوت وندموچ انا تليفون يجي سلنبركو عندو يطيقو السمحوتمنا يدغملني كذا قتلو يعني هولت طياق بيتشا چمرن ان لا ان شاء الله نغن نغنانيالن مايك فري السلام عليكم ورحمه الله وبركاته يسمع السلام عليكم ورحمة الله وبركاته اي يسمع بس انفنا اسكزاري درس حالتوم قرچه نبرا اهون لما صوم زغجو هنيه لما صوم سموكر علماء وچ اندند سو مشايخ يطيقي نبرا انا لياندندو رمضان لياندندو رمضان فيدا تسطاله تبلو نبر ايه فيدا ميسطو አራት አራት ነው የሚሰጠው ወይንስ አንድ ፊዳ ብቻ ነው የሚሰጠው ያኒ አራት አመስሎ ሆነ አራት አራት ፊዳ ነው የሚሰጠው ለያንዳንዱ ወይንስ አንድ ብቻ ይበቃል የሚለው ለመጠየቅ ነው አሰላሙ አለይኩም ወራህመቱላሂ ወበረካቱ እጥያቄው ገብቶኛል ለምሳሌ አራት አመት አንተ በየአመቱ በየረመዳን አመቱ አምስት አምስት ቀን ለምሳሌ አልጾምኩም እንበል ለምሳሌ تمام شي اذا ولدت شي سمنت رمضان امسك انا صومكم ولدت شي 9 امسك انا صومكم ولدت شي 10 3 كان صومكم سنت هونو 13 ولدت شي 11 امسك انا صومكم 18 تقلال 18 كان ادا لبه انزي 18 كنوش قدا تاوطانا 18 مسكين دمو تابلال እያንዳንዱ ቀን አንድ ምስኪን ትቀጣለህ ማለት ነው ከፋራ ስለዚህ በየአመቱ አይደለም አራቱ አራት የሚሆነው ቀኖቹን ቁጥራቸውና በቀኖቹ ቁጥር ምስኪን ታበላለህ የነው ማለት ኢንሻአላህ ማይክ ፍሪ አሰላሙ አለይኩም ሰማል ኦኬ ኡስታዝ የኔ ጥያቄ አንደኛው ሴትዮ ሙተነቂባ ሆና ያን ጀልባብ በመትለብሶና እግሯ ነጠላ ጫማ ለብሳ እግሯ ክፍት ሆኖ ብትሄድ ይሄ እንዴት ይታያል? አይስ ሙተነቂብ ሆና ያን ጀልባብና ኒቃብ በመትለብሶና እግሯ ክፍት ሆኖ ብትሄድ ይሄ እንዴት ይታያል? ነጠላ ጫማ ለብሳ እግሯ ቢታይ ይሄ እንዴት ይታያል? ወይም ደግሞ ለምሳሌ ያው አባዮች እዚህ ምን አገኛቸው አባዮች ጅልባብ ብዙ አይገኝም አባዎችን بنለብስስ ናቸው ብዙን ጊዜ አባዎች እንዴት ይታያል ሁለተኛው ደግሞ ጥያቄ ኡስታዝ ወጀዛኩም الله خير አንዱም ጠፋብኝ እንዲያው ሁለት ብቻ አገኘው መጀመሪያ ደረጃ ሴት በሙሉ ሰውነቷ አውራ ነው እግሯ መከፈት የለበትም እንዲያውም ልንገርሽ እዚ አረብ ሀገር እግራቸው እንዴት ያማራል ሰንደል የሚለው ጫማ ሲያደርጉ እጃቸው ያ እጃቸው ጣትና የእግራቸው ጣቶች ይማርካል ግን አሁን እስታይት ነው መሰጠው ያለው እንጂ በሱ አይደለም حرام የሆነው አላህ በአርሽ ሆኖ ከጸጉር የራስ እግሯ እስከ ጥፍር እግሯ ጠቅላላ መሸፈን አለበት ይሄ ከያዝም በኋላ ይህ እዚ አገር አይገኝም ሒጃብ ማለት በጣም ደካማ እንትን ነው ተቀባይነት የሌለው ነገር ነው ከፈለግሽ ከአረብ አገሮች አስልከ በአንድ ሳምንት ለመምጣት ይቻላል አሁን ለምሳሌ ማር የለም ትልኛለሽ እዛ ማር ላክልኝ ካልሽ እዚ በአንድ ሳምንት ማር ልክልሻለሁ ወላ እዚ ተምር የለም ትልኛል ተምር ልክልሻለሁ ሒጃብ የለም ሒጃብ ልክልሻለሁ ምንም እንትን የለውም አስቸጋሪ ነገር አለ ሁለተኛ ያኒ ጠባብ ማረጉ በጣም ክልክል ነው ምንድነው ነቢያችን ያሉ የቂያማ ቀን ሲቀርብ እኮ ሴቶቹ በይፋ ይወጣሉ በሻራ ምንድናቸው ካሲያቱን አሪያት ልብስ ለብሰዋል ላኪን ራቆታቸው ነው አሉ ነቢያችን እንዴት ነው ካሲያቱን አሪያት ለብሳለች ግን ስስ ነው የውስጥ ሰውነቷ ያሳያል ለብሳለች ግን ጠባብ ነው ጡቷ ማሻአላ ትልቅ ነው ትንሽ ነው ያሳውቃል ቂጧ እንደዚህ በቃ ወይም ጭኗ እንደዚህ ክፍትፍት ብሎ በቃ ስጋው ባያይም ያኒ ቅርጹ ይታያል ካሲያት ለብሳለች እኮ ላኪን ራቆቷ ነች አሪያት تمام مائلات مميلات ستهد ደሞ ልክ እንደንትኑ يعني አለ አይደለም ወዝ ያለ ستهد يعني ወንዶችን ትማርካለች እንደዚህ አይነት አካሄድ ክልክል ነው ጠባብ መልበስ ክልክል ነው ስስ መልበስ ክልክል ነው እኔ አንድ ነገር ላስካችሁ አንዱ ሳውዲ አለ እዚ ወነት እድሜው የ65 70 አመት ነው እስከ ቅርብ ጊዜ ሆስፒታል ነበር ሁለት እግሩ ተሰበረ ጀርባው ደግሞ አንድ ዲስክ ተሰበረበት አሁን እዛ ያስቃል ሰው በጣም እሱ ጆክ ይወዳል አሁን ሼክ አሉት ምንድነው ለምንድነው እንትን አደጋ በመኪና ነው አረ አይደለም አለ ምንድነው ወድቀህ ነው አወድቄ ነው ግን አወዳደቁ እኮ በጣም ይገርማል አለ ምንድነው ብሎ ጠየቁትና ምን አለ ሁለት አፓርትመንት ነው የምንኖረው አለ እኔ አንድ አፓርትመንት አለ ፊቴ ደግሞ ሌላ አፓርትመንት አለች አሁን እኔ ስወጣ አለ ከኔ በፊት ትንሽ ደግሞ አንዲት ሴት ወጣች አለ አሁን ፊቴ ላይ ስትሄድ ዳሌዋ ትልቅ ነው ጥይጣዋ እንደዚህ ዳሌዋ ትልቅ ነውና ጠባብ ያለ ጎና እንትን ምንድነው ምትሉት ሚኒስክርትን የለበሰችው ወይም ምንድነው ምትሉት ተኖራ እና ስትወርድ ይህ ዳሌዋን ንቂጧ ወደ ቀኝ ወደ ግራ ወደ ቀኝ ወደ ግራ ሲል እኔ በጣም መረቀንኩና አንድ እግሬ አንድ ደረጅ ረግጣለሁ ብዬ ሶስተኛ ደረጅ ስረግጥ በ ተንከባለ ወደኩ አለ እና በጣም እግሬን ሁለቱም ተሰበሩ ጀርባዬ ደግሞ አንድ ዲስክ ተሰበረ ምክንያቱ ምንድነው ያቺ የተወዛወዘች ስትሄድ ቂጧን ሳይ በጣም እንትን ጭንቅላጤ ነካ አለ ለዚህ ነው አላህ ስብሐ ወተዓላ በቁርአን በሱረት አልአህዛብና በሱረት አንኑር የከለከለው ስትሄዱ ወላ ይድርብነ ቢአርጁሊሂن ስትሄድ አንዲት ሴት እንደምትታወቅ አርጋ የተወዛወዘች አትሂድ ያሉን ያለ አላህ ስብሐ ወተዓላ ስለዚህ ካሲያት አሪያት ለብሳለች ግን ረቃቅ خفيف ነው ለብሳለች ግን ጠባብ ነው አካሄዷ ራሱ ይማርካል ይሁሉ ክልክል ነውና ሴት ሰውነቷ በሙሉ አውራ ነው እግሯም ጭምር አውራ ነው ይሄ አንድ ነው ሁለተኛ ሂጃብ ግዴታ አይደለም ጥቁር መሆን ይሄ በጣም ሴቶች የምትሳሳቱት ይሄ ነገር ነው ጥቁሩ ሂጃብ በሳውዲ አረቢያ በኩዌትና በአረብ አገሮች የሚገኝ ግዴታ አይደለም ኢንሻአላህ ኪሻ ተልበሽ ኪሻ ታቅልሽ ኪሻ ኢንሻአላህ አቡ ጀዲድ ወላ ኢንሻአላህ በግርባ የተሰፋው ይሁን አልሙሂም ሰውነትሽ በሙሉ ያኒ ሸፈን አርጎ ይስተርሽ እንጂ ግዴታ አይደለም ጥቁር እንዲሆን እሺ ሁለተኛ ጥያቄ የመዝሙር ጉዳይ ነው የነሺድ ነሺድ ለህፃናት ይፈቀዳል ሙዚቃ ግን ከነጨረሱ አይፈቀድም ሙዚቃ ያን ለህፃናት ቢሆንም ትላልቆቹም ይሰሙታል እና ማዓዝፍ የሚባለው ነገር ግን አይፈቀድም ነሺዱ ግን ይፈቀዳል ይሄን ካልኩ ኢንሻአላህ ኢዛሬ ጥያቄዎች በዚህ መለሳሉ ኢዛሬ ቃዒዳዎችና ምሰሶዎችና ህጎች እንዲያውም በዚህ ይበቃኛል መሰለኝ ነገ በድር ሩም ማለት ነው እንገናኛለን የሰሃባ ታሪክ አለን ከዛ ቀጥሎ ደግሞ ሰኞ ማክሰኞ ተፍሲር በዳሩ ቢላለን ይያልኩ ማይኩ ያሚ ለሚመለከተው ሰው አስረክቧለሁ والله اعلم وصلى الله على نبينا محمد وعلى اله وصحبه اجمعين